من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا وقدوتنا وقرة عيوننا محمدا عبد الله ورسوله أما بعد أسأل الله سبحانه وتعالى أن يرزقني وإياكم الإخلاص في القول والعمل وأن يعلمني وإياكم من ديننا ما ينفعنا وينفعنا بما علمنا إنه على ذلك قدير. طيب الحمد لله يا الله مشاتنا بدنيا راي بحيات ساي زنتل ساي غونتل على ما أعتقد يا جنانين انجتا لبروه تصفى هاي معنو تاوي مكفر حالقة الذكر روضة من رياض الجنة. النبي عليه الصلاة والسلام قالوا بجنة شكلاي الله لا جنانين لما جنانيتو مسكانا يا كرب رسو تتكاني وشم دنهن النبي عليه الصلاة والسلام ترتوتال إذا مررتم بروضات من رياض الجنة ففتحوا ألا وهي حلق العلم وفي رواية حلق الذكر. بجنة جافية كوابي كالفاتشو غورا والوالو النبي عليه الصلاة والسلام كجنة جافية وش بجان جنة جافية استرفو غورا والو عند التالفوت عند وازالو منذ النوصة على رسول الله صلى الله عليه وسلم حلقة العلم وهم حلق الذكر الله يما وشاء يما وشاء يما استوشاء سبسبالو إنا كبزو وندمو تشهتوش إنيا نمرتو لزيك يا بكان مسجانا بتامي قباو كزيابة في الجن كغلوم بفيت مسلموش لا درقن جيتا በጣም እናመሰግነው ይገባል እና ዛሬ ይዘላችሁ የቀረብኩት عنوان الكبيرة الثالثة ሶስተኛው ሁለት የከባይር ድር የሆኑትን ከላይ ወደ ታች ደረጃቸውን ተበቃል የተናገረናል ከመጨረሻው ከሽርክ ጀምራል ከተነፍስ ተርሰናል ዛሬ የምናየው ደግሞ መተት ወይም ድግምት የሚለው ነውና ማለት ነው። لماذا سمي السحر كبيرة من كبائر الذنوب لمن كبيرة ተብሎ ትልቅ ወንጀል ተብሎ ተጠራ لأن الساحر لابد وأن يكفر لمن جنو تلق ونجل التبالو ساحر مبالو تبتابي ما تتنيا النبالو يارا تشو تنبالو تدقم تنيا تمكفر كروتي اللو منا كاهي ماروت وازن تقلو هي وطان وازن تقلو سلمي وطا ከሃይማኖት ከመውጣት የበለጠ ደግሞ ከባድ ወንጀል ስለሌለ ከነዛ አደገኛ ከሆኑ ከባድ ወንጀሎች ሊመደብ ይችላል። አላህ ሱብሃነሁ ወተዓላ በቁርአን ላይ ምን ይላል? ወማ ከፈረ ሱለይማኑ ولكن الشياطين كفروا يعلمون الناس السحر وما أنزل على الملكين ببابل هاروت وماروت وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر فيتعلمون منهما ما يفرقون بين المرء وزوجه وما هم بضارين به من أحد من أحد إلا بإذن الله ويتعلمون ما يضرهم ولا ينفعهم ولهم في الآخرة من خلاق ولبئس ما شروا به أنفسهم لو كانوا يعلمون. الله سبحانه وتعالى من إلى النال يمتت سراء يدقمت سراء كفر مهونو بقرآن لا يأسين أقرن ولكن الشياطين كفروا يعلمون الناس استحلال قال انتوش شيطانوش شياطينوش ከፈሩ አለ አስተባበሩ ካዱ ስለዚህም يعلمون الناس السحر ድግምትን ሰዎች ያስተምራሉ አለ ይህ ምንድነው ይባላል ነብይ الله سليمان ከሞቱ ከብዙ አመታት በኋላ ከብዙ አመታት በኋላ በጅዳ አካባቢ ወደው ተቀበረ የድግምት ሰዓት አውጥተው نبي الله سليمان يمي مرابط حق نبر برو لسوش دقمتن ياستمرو نبر ياستمرو نبر نقرون دزار اللهم وما كفر سليمانو ولكن الشياطين كفر سير سليمان على كفر من نبر سير دقمتن ماستمر باهريوم مال نبرم ياستمرم ما يشرم لأنه نبي الله سبحانه وتعالى يا الله نبينونا ولكن الشياطين كفروا يعلمون الناس السحر نغرقن شياطين وشناتش ياستمروا نبي الله سبحانه وتعالى وما للشيطان الملعون غرض في تعليمه الانسان السحر الا ليشرك به لماذا لمن يهون شياطين وشدقمتن ما استمر لسولج ما استمر يمرضوت لمن يهون من ጉዳይ ነውቸው ምን ጥቅም ፈልገው ይሆን ሲባል የሳቸው ሀደፋቸው ለከየቃል አብዱ المؤمنو في الشركي باعتقاده ان السحر فاعل سوى قدر الله سبحانه وتعالى كالله قدروچ سحر متت سراتኛ ነው ያከብራል ያደህያል ያስተማል ያሽራል ያኖራል ይገላል ይቆርጣል ይፈልጣል የመሳሰሉ ነገሮችን ብሎ በማመኑ በአላህ Subhanahu Wa Ta'ala የሚያጋራ ሆኖ ከእስልምና ክልል ውስጥ እንዲወጣ ስለሚፈልጉ ብቻ ነው ሌላ ጥቅም ከዚህ ያለፈ ምንም የላቸው قال الله تعالى مخبرا عن هاروت وماروت هاروتنا ማሩት የሚባሉ መላእክቶች ናቸው መላእክቶች ምንድን ነበሩ ባቢል በሚባል አከባቢ ኢራቅ አከባቢ ወርደው ያስተምሩ ነበር እንደሚባለው ከሆነ እነዚህ ሁለት መላእክቶች تعجبوا من خطيئات بني ادم የሰው ልጅ ዝሙት ሰራ ሲባል ሰው ይገላል ሲባል ይታጣር ሲባል ያ ሁሉ እንትናላቸውና ጌታ ሆይ አረ እንዴት ነው የሰው ልጅ ይሄን ሁሉ ጸጋ ፈጥራቸው አኖራቸው አቀርሰታቸው መመሪያ ወርድላቸው አመቻይተላቸው ስታበቃ እንዴት ብለው ባንተ ላይ ያመጻሉ እንዴት አንተ ይከለከልካቸው ነገር ይሰራሉ ስላቸው ያንኔ ረከብቱ عليهم الشهوة እኛ ግን ምንም አኖረጅም ሲሉ አንተም ስሜት የሚባል ነገር አይችሁ ላይ አልፈጠርኩባችሁም እሳቸውን ሸህዋ ፈጥረባቸው ስለሆነ ነው አሉ። አረብት ፈጥረባቸውስ እንዴት ብለው አንተን ነው እንጂል ይኖራል እንዴ አሉ። ያንደ መላእክታ ማዕሱሙና عن الذم لا يعصون الله ما امرهم ويفعلون ما يؤمرون እንዲያለው الله سبحانه وتعالى ያዘዙትን አያምጹን ቀጥታ ይሰራሉ ويفعلون ما يؤمرون እንቢ አይሉም በተግባርም ያሳያሉ የታዘዙትን ነገር ስራራቸው ይህ ነገር ገረማችን ሲል እንግዲህ አላህ ሱብሃነሁ ወተዓላ ሊፈትናቸው ፈለገና ወደ ምድር እንዲወርዱ አደረጋቸው ይባላል። ስሜትም አደረገባቸውና ምን ሆነው ተቀመጡ ፈራጅ ቀዳጅ ወይም አስተማሪ አድርጎ ፈጠራቸው። ያው ቃዲ ቁዳቶች ነው ወረዱ በተባለበት ብዙ አለ። የዛህራ የኮኮባም ቂሷ አለና ቀን ሲፈርዱ ውለው ለህዝብ ሲያገለግሉ ውለው ማታ ማታ እስመል አዞምን አንበው ወደ ሰማይ ይወጡ ነበር ይባላል። ይወጡ ነበርና እቺ ዘህራ የምትባለው ኮኮብ ይላሉ። ያው በተፍሲር ላይ ያየሁት ነው። እንግዲህ እስራኤልያትም ሊኖሩ ይችላል አላሁ አለም ብቻ ያነበራሉ። እሷ ከባሏ ጋር ተጣልታ እንዲፈርድላት መጣች ይባላል። እና ሲያዋት ቆንጆ ነች፣ ስሜት ስለተረከባቸው የአንቺን ጉዳይ ወደኋላ አድርጊ ዋሏት፣ እንግዲህ አስተማሪዎች ናቸውም በተባለው ልትማሪ ነው አንቺ ወደኋላ ብለው ልክ ሰው ስጭር ሲል ግቢ ያሏት እና ሲፈርዱላት ስሜታቸው እንትን አስቸገራቸው እና ፈለጓት። ሲፈልጓት ምን አለች እሷ? ሸርጣለኝ አለች። ሸርጣለኝ ልትጠጡ ልትገሉ ከዛ በኋላ እኔ ልሰሩ ሲሏት መጠጥን መረጡ። ዝሙትም አንሰራም ሰውም አንገልም ብለው መጠጥ ስጠጥተን ብንቶብት ይሻልናና እሷን ካገኘም በኋላ የሚል አሰባሰቡ ይባላል። አሉ ነው የምላችሁ፣ አሉ እያልኩ ነው። እና ከዚያ በኋላ መጠጡን ሲጠጡ ሰከሩ። ግድያው ተፈጸመ፣ ዝሙቱም ተፈጸመ። አላህ ይጠብቀንና ተኩ ተግባራቶች። ከዚያ አሁንም ሀያ ሲሏት ምን አለች? እናንተ ማታ ማታ አንባችሁ ወደ ላይ የምትወጡበትን መሰላል እፈልጋለሁ፣ ያን አስተምሩኝና ከዚያ በኋላ ነው እኔ ማግኘት የምችሉት ስትላቸው፣ ያው የስሜት ነገር አላህ ረክቦባቸዋልና አሁንም የምትለውን ነገር ሁሉ መፈጸም እንጂ ፊት ለፊታቸው ምንም ሌላ አማራጭ አልነበራቸውም። እና እስመል አዞምን አስተማሯት ይባላል። ያን አነበበች እና እሷ ወደ ሰማይ ወጣች። እሳቸው ሊወጡ ሲሉ እስመል አዞምን ለሌላ አካል አካፍለውታል እና አልቻሉም እና አለቀሱ። ወደ አላህ ስብሃነ ወተዓላ ሲማጸኑ አላህ ሁለት ነገሮችን አስመረጣቸው ነው አስመረጣቸው በዱንያ የሚቀጡና በአኺራ የሚቀጡ የዱንያን ቁጣ ቅጣት ዒቃብ መረጡ ይባላል። እና አሁን ምላሳቸው ተዘቅዝቆ በጣም በውሃ አጥም ተቸግረው ተዘቅዝቀው ልክ የአንዲት ሚል ያህል በውሃው እና በእሳቸው መካከል ርቀት ተዘቅዝቀው ታስረው ውሃይቱን በጥም በጣም ተቃጥለው ለማግኘት የተወሰነ የአይን መኳሪያ ያህል እንኳን ቀድር ቀርቷቸው ያችን ለማድረስ አይችሉም። ሊያው ምልቂያ ማድረስ በዛ እንዲቀጡ አላህ አዘዛቸው። አደባተው መጀመሪያ እኛ ብንሆን አንወነጅልህም ስላሉ ይባላል። እና ቁርአኑ አሁን የሚያስረዳን እነዚህ ሰዎች አስተማሪዎች ነበሩ ነው አስተማሪዎች ነበሩ። ምንድን አላህ ለፈተና ነው ለሰው ፈተና የላካቸው፣ ድግምት አስተማሪዎች አድርጎ ላካቸው ነው። እና ምን ያስተምሩ ነበር አለ? ዩዓሊሙነ ናስ ሲሕር ወማ ኡንዚለ ዐለል መለከይኒ ቢባቢለ ወማሩት። እነዚህ ሸያጢኖች ታዲያ ድግምት ሲያስተምሩ ድግምትንና በነዛ በሃሩትና በማሩት ላይ የነበረውን የተከሰተውን ቂሷ ለሰዎች ያስተምሩ ነበረ ማሩት የተባሉ ያስተምሩ ነበር። ምንድን ያስተምሩ ነበር? ድግምትን ያስተምሩ ነበር። ምን ይሉ ነበር ታዲያ ሲያስተምሩ? ወማ ዩዓሊማኒ ሚን አሓድን ሓታ የቁላ እስከሚሉ ድረስ ኢነማ ነሕኑ ፊትነቱን ፈላ ተክፉር። አላህ ስብሓነሁ ወተዓላ እናንተን ለመፈተን እናንተን ለመሞከር የላከን በላዎች ነን፣ እብትላ ነው ለእናንተ የመጣ ነው። እና አንድ ተማሪ ሲቀርብ ድግምትን ለመማር ከሳቸው ሲቀርብ አትክፈሩት ነበር። ድግምትን መማር መተትን መማር ከሃይማኖት ያወጣልና ትከፍራለህ ብለው አሳውቀውት፣ አይ አስተምሩ ሲል ያስተምሩታል። እንግዳውስ ካዋጣ ቀጥሉታል ያስተምሩታል አሉ። ታዲያ ምንድን ነበር የሚማሩት? فيتعلمون منهما ما يفرقون به بين المرء وزوجه በባልና በሚስት መካከል የሚለያዩበትን የመተት ታክቲክ ነበር የሚማሩት ነው፣ ባልና ሚስትን የሚያፈርሱበትን። ይህን ለምን መረጡ ቢባል ባልና ሚስት ትዳርን ማፍረስ ከዛ የበለጠ ሸያጢኖች ዝንዳ አርኪ ጀብዱ ስራ ወንጀል የለምና ነው። ለምንድን ነው? ቤት ከፈረሰ ህብረተሰቡ ፈረሰ ማለት ነው። ህብረተሰቡ ፈረሰ ማለት ደግሞ ደውላው በአጠቃላይ አገሩ ተበከለ። አገር ተተበከለ፣ አንድ ህብረተሰብ የግለሰቦች ጥርቅም እስከሆነ ድረስ ሸያጢኖች የሚፈልጉት ሸያጢን ጅኒ ወልኢንስ የሚፈልጉት ምንድን ነው? አስሉ ኡማው እንዲበከል ነው። ኡማው እንዲበከል ነው። ታስታውሱ ከሆነ ባለፈው ስንማር አላህ ሱብሃነሁ ወተዓላ ሸይጣን እብሊስ ዛቻ የገባው ዛቻ አለ። ምንድነው? ፈቢዒዘቲከ ለኡዌነሁም አጅመዒን። በአሸናፊነት በመቀጠል ኢላ ዒባደከ ሚንሁም ልሙክለሲን ይላል። ከኔ ተንኮል የጠበቅካቸው ባሮች ብቻ ሲቀሩ ይላል። እንደዚሁም ተፊታቸው ተዋራቸው ተቀይ ተግራ እመጣባቸዋለሁኝ አዋክባቸዋለሁ። መጨረሻ ላይ ወላ ተጅዱ አክተረሁም ሻኪሪን አይ ሙጢዒነ ለአምሪካ ታዛዦች ሆነ ብዙዎችን አታገኛቸውም። የኔ ዳዕዋ ሰለባ አደርጋቸዋለሁኝ እያለ ምሏል ተገዝቷልና ሸይጣን። አሁን እንዴት ነው ታዲያ በአጭር መስመር አይሰማም? በአጭር መስመር የሚሳካለት ሰዎችን የማጥመሚያ አጭር መስመር ያገኘው ትዳርን እንደመበተን ትዳርን እንደማፍረስ እድል አያገኝም። በቀላሉ ትዳርን በማፍረስ ኡማውን ማበላሸት እችላለሁ ብሎ ስለሚያምን ያን ነበር ራሱ ይህን ድግምት የሚማሩት አካሎች የመረጡት። መጀመሪያ ትዳርን የሚያፈርሱበት ባልና ሚስትን የሚበታትኑበትን የመተት ታክቲክ ነበር የሚማሩት። ነገር ግን አላህ ስብሃነ ወተዓላ መልስ ይሰጣቸዋል። መስሏቸው ነው እኮ አለ። ወማ ሁም ቢዷሪነ ቢሂ ሚን አሓድን ኢላ ብኢዝኒላህ። አላህ ስብሃነሁ ወተዓላ የፈቀደው ነገር ቢሆን እንጂ ሊከሰት የሚችለው እሳቸው ለመበተን ስለተማሩ ስለማሉ ስለተገዘቱ ሊያደርጉት አይችሉም ይላል። ግን ለእሳቸው መስሏቸው ነው ይላል። ረሱሉም አለይሂ ሰላቱ ወሰላም እንዳሉት ወማ አኽጠአከ ለም የኩን ሊዩሲበከ وما اصابك لم يكن ليخطئك قد جفت الصحف والقلم ورفع وقد جفت الصحف ورفعت الاقلام بئروم تمصاف تنسطال ما مصحفهم تاشغوال درقوان ولتنيا ايصافبتم اذا يساته نغ بينور زاري ياغاتمهم اذا ياغاتمه نغر زاري لستها يشلم بلو اندتناغروت مالو مچه قبل خلق السماوات والارض ب 50 الف سنه مريتنا سماين كمفطراتشو ك 50 عامت بستفيد يالقى گداي نو حال يعقلون الشياطين هذا لا ايهن تاراساتشو يقالو ليه اياقوم يميغودو مسلاتشو يهن نغير يمارالو نغيرگين اساتشو يهن تيمارو مغداتو قرتو ጉዳት የሚደርስበት ቦታ አለ በአላህ ፍቃድ ሲሆን፣ ግን ጉዳቱ በራሳቸው ላይ የዞረ ትምህርት ይሆንባቸዋል። ወየተዓለሙነ ማ የድሩሁም የሚጎዳቸውን ይማራሉ ከነዛ ከሁለት አስተማሪዎች ولا ينفعهم የማይጠቅማቸው በፍጹም ሊጠቀሙበት የማይከጅሩ ዱንያ አኸራቸውን የሚያጠፋ ትምህርት ሆኖ ይገለበጥባቸዋል። ለምንድን ኩፍር ነውና ማለት ነው። ኩፍር የከፈረ ሰው ዱንያ አኸራው እንደም ድርግም ይልለታልና እነዛም እድለፋጣቸው እድላቸው ምን ይሆናል? ዱንያ አኸራቸው የተበላሸ ተጎጆች ይሆናሉ። ራሳቸው ባመጡት መዘዝ ማለት ነው። በፍላጎት ያመጡት መዘዝ ራሳቸውን ይፈጃቸዋል። ወለቀድ ዓሊሙ ለመን ኢሽተራሁ ማለሁ في الاخره من خلاق በእርግጥም እኮ አውቀዋል አለ አውቁ ለመን ኢሽተራሁ አይስህር ይህን ሲርቆ ለመን ኢሽተራሁ ማለሁ في الاخره من خلاق اي نصيب اطافانتا እድል እንደሌለው በአኸራ አውቀውታል በእርግጥ ይላል الله سبحانه وتعالى ولبئس ما شروا به انفسهم ራሳቸውን ደሞ የለወጡበት ጸያፍ ተግባር የከፋ ሆነ ይላል لو كانوا يعلمون يمياقوا በነበረ ልባለ እንዴ አቀላለ አቅላቸውን ስሜት አሳጣቸው ሸይጣን አቅላቸውን አሳጣቸው እና ለዛ ነው السحر هذا ይህን ካል አደገኛ ስም ሲህርስ ማለት ነው ለመሆኑ ወረ ምን አይነት ነው መተት ብለናል ድግምት ብለናል ግን ምን ይመስላል ገጽታው በምን አይነት መልኩ ነው የሚደረገው ሲባል በተለያዩ ነገሮች ነው ሲህር የሚደረገው ትርጉማቸው የማይታወቁ ነገሮችን በማነባነብ ሊሆን ይችላል ምራቆችን ትንፋሾችን በመጥፋትና እንደዚሁም ገመድን ወይም ሌላ አካሎችን በማቆጣጠር ሊሆን ይችላል ይህ ምንድነው ወሬ የሚደረስበት يتوصل بها الساحر الى الادرار بالمسحور የሚደገምበትን ሰው ለመጉዳት ኮን ተብሎ የሚንጠላጠልበት መሰላል ነው ይሄ መተታቸው ታዳ ድግምት ሲባል ታዳ ምን ያደርጋል ምን ጉዳት ያደርሳል ሲባል فمنه ما يقتل እሚገል ለድግምት አይነት አለ ወደ ግድያ የሚደርስ باذن الله سبحانه وتعالى ومنه ما يمرض يمياسمال ومنه ما يذهب العقل يمياسبدال ومنه ما يوجب ويم يمياجاجل امرون يوسدو يمياجاجل ويم يمياسبد مالو ومنه ما يوجب العقد عند نجر لا بيتشا اندي وسن الانسان بغيره تعلقا شديدا عقد ما يسربتال لم يروا طرسو مطفو هورچو ወይ መጥፎ ሆኖ ሰው ጋር ያገናኛቸዋል መወደድ ለለበት ጋር ያላጥፋቸዋል ከዚያ ቦታ ዱንያው አኸራው ዲኑ ዱንያው በዛ በወደደው ነገር ቢለወጥ ያ ብቻ ለሱ ከሆነ ምንም ደንታ የማይሰጠውና ከዚያ ከወደደው ውጭ ሌላ ማያቅ ያደርጋል ቢኢዝኒላህ ሱብሃነሁ ወተዓላ በራሱ ግን አይሰራም ነው ወሚንሃ ማዩጅቡ ሰርፍ የሚወደው ደግሞ ሰው የሚያስጠላ ሊሆን ይችላል ምንድነው تعلق ብሎ ማለት ማይጅብ አል የመስተፋቅር የሚባለው ነው መሰል በአማርኛው መስተፋቅር ትሉታላችሁ መሰለኝ ሚስቲቱ ባሏን እንድትወድ ወይም ባልየው ሚስቱን እንዲወድ የሚደረግ ወይም በአክሱ ማለት ነው በተቃራኒው የሚወደዱ ሰዎችን ለመበታተን የሚደረግ መተብተብ ማለት ነው يعني انصرافه عن غيره انصرافا كاملا بطام يمواددوا سوتين بطام يمفاقروا بالنا مستوتين ويليلوتين جربانا هود مادرك معناته نو جربانا هود مادرك 100% ماطالات مدبابر فهو انواع وعياذ بالله يتلايو نغروش ناتشو انداسرالاتشو عينت غداتاتشو ميلايار معناته نو نغرغن ለናቀው የሚገባው ነገር ሁሉም حرام ነው ሁሉም የተከለከለ ነው ወከበረ ነብዩ ሰለላሁ ዐለይሂ ወሰለም ممن تسحر او سحر له ነብያችን አለይሂ ሰላቱ ወሰለም ከኔ አይደለም እኔ ከሱ የራኩ ነኝ ከሱ ጋር አልገናኝም ብለዋል የመተትን የሰራም የተሰራለትም ሰው አሉ እንግዲህ ያስደገመም የደገመም ከኔ ኡመር የቀኝም ብለዋል ወሚንሁማ ይሽሩ ኢለል ኩፍር እንግዲህ ድግምት ሲባል ድግምት ሲባል ኩፍር ሙኽሪጅ عن الملاه የሚያደርሳለው ኩፍር ዱነ ኩፍር ቀላል ሽርክ የሚባለው ወይም ሃይማኖት የማይወጣ ኩፍር የሚሆናለው فإذا كان الساحر يتوسل الى سحره الى سحره بالارواح الشيطانيه يتقرب اليها ويتعبد لها حتى تؤتيه فهذا كفر لا شك فيه ድግምተኛው መተተኛው መተቱን ሲሰራ በጅን ወይም አርዋህ በሚባለው በቁጥቡ በአሶጩ ባስገቢው ባድባሩ በምኑ በጅኖች የሚታገዝ ከሆነ በጅኖች የሚታገዝ ተሆነ እዛ ድግምቱን ለመስራት ስኬታማ እንደሆነለት ይሄ ይከፍራል ከእስልምና ይወጣላሉ። በጅኖች መታገዝ ማለት ታዲያ ምን ይመስላል? እንዴት ነው እንዴት ሲያግዙ ይችላሉ? መቼና እንዴት በሚባለው ሁኔታ መጀመሪያ ጅኖቹ ከሱ የሚፈልጉት ነገር ይኖራል። ሸያጢኖቹ ከሱ የሚፈልጉት ነገር ይኖራል። ቁርባን ይፈልጋጭ ዶሮ ረድ ጥቁር በግ ረድ ምን ረድ ተብለው ከሱ የሚፈልጉት ነገር አለ። ያ ለአላህ ሱብሃነሁ ወተዓላ በብቸኝነት የሚሰጡ የአምልኮት አይነቶችን እሳቸው ከሱ ይጠይቃሉ። ይሄን ካደረክልን የፈለከውን እናሳካልሃለን አሉት። ካረደላቸው ደም ካፈሰላቸው በኋላ እሱ የፈለገውን ጅኖች ይሰሩለታል ይከድሙታል። ለምን? ወዳጃቸው ነዋ። እሳቸው እንደከፈሩ እሱም ከፈዋልና አገልጋዮች ይሆናሉ። ግን አጋጣሚ ካመጸ ፍላጎታቸውን አላማለም ካለ ربما يتحول المضره عليه ወደሱ ይቀለበስና ራሳቸውን ያጠቃል። ምንድን አንድ ቂሷ ይሄናውን ስናገር ከዛ ላይ ተኛብረማን ለመደረሳ አንድ ሼክ ዶምራ የሚባሉ ጅን የሚታዘዛቸው ሰው ነበሩ። የኔ የሼኼ የሚስታቸው አባት ናቸው። የፊቅህ ሼኼ የሚስታቸው አባት ናቸው። ሼክ ዶምራ ይባላሉ። ጅን ያገለግላቸው ነበርና በአካባቢያቸው አንድ ሰው በጣም ታሞ ቢያስቀሙለት ምን ቢሉት ምን ቢሉት ምን ቢሉት አልደናለ እና እሳቸውን ጅን ነው ያሹፈብን ነውና አለቅም ማለ ይሄዳል ይመጣል ለባኮ እርሶ ጅን ተዘውታልና ይሄን ሰውዬ አላቁልና አሏቸው። እሻሉና ከቤታቸው ተንስተው ወደ ሰውየው ሰፈር ሲጓዙ ልክ የሆነ ተራራ በጣም ገደላማ የሆነ ቦታ አለ። እዛ ቦታ ላይ ጅኑ ተበቃቸው እና ሼህ አላቸው እንግዲህ አሁን ቅርብ ጊዜ ሆነ ነው ማወራችሁ አልሆነም እንዳትሉ ተረት ተረት እንዳይመስላችሁ የፊቂ ሼህ የሚስታቸው በአባት ናቸው። ሴትዮዋንም አቃቸዋለሁኝ እንግዲህ ማለት ነው በቅርብ ጊዜ ነው ያንስ የሰውዬው የሞቱት በቅርብ ጊዜ በእኛ ልጅ ውስጥ ነው የሞቱት እና እኔ ነኝና ያስኩት አላቸው እና አትሄድ አላቸው ለሼህየው አሁን ለማንተ እንደምታዘኝ አሉት እና በቃ ለቀ ተብራራ አሁን የማታውቅ ነው ምን ችግር አለብኝ አለና ለክ እሳቸው ወደ ቤት ሲጠጉ እሱ ለቀቀና ዘው ገደለው ገባ ወምሽው ገባ። ሰውየው ቤት ሲገቡ ድኑ አገኙት። እነሳት ያልቻለው ሰው ምግብም እየበላ ደና ያወራ አገኙትና ተቀመጡ የቃቃሙ ምን ይያሉ ምንም ነገር አልተገኘም። ሰውየው ጤናማ ሆነ። ለክ እሳቸው ወጥተው እንግዲህ ድኑ አልብለው ወደ ቤታቸው ሲመለሱ ሰውየው መልሶ ወደቀ ታመመ። አሁንም ወሄደው ነገሯቸው። በሌላኛው ቀን ተመልሰው ሲሄዱ ምን ነው ሼክ ባክ እኛ እንትን ያገለገልን ተመችቶን የተቀመጥንበትን ቦታ ታሳደኝ ጀመርልኝ እኛ እንትን ታዘዘኝ ለምን ነው ምታሳደኝ? ሰውየውን በቃ ተመችቶኛል ወድጄዋለሁ ያርድልኛል ይከድመኛል ደምጠጣለሁ እኔና እባክ ልለምንህ አትሂድ አሁንም አላቸው። ሬታ አባካሉትና ሄዱ። አሁን ሰውየው ተስፋ አገኙት ጤናማ ሆኖ አገኙት። አልተሳካም መጡ። ከተወሰኑ ቀናት በኋላ ሰውየው መልሶ ወደቀ። አሁን ነገሯቸው በቃ ተቆጡና የመጨረሻ ዛሬ ይሄን ጅን ታላሳደል መጣም ብለው አፋፍ ቦታ ላይ ጠበቃቸውና አንተ ሰው ይያላቸው አሁን ሼህ መሆናቸው ቀርቶ ተው ብለህ እንዳልከኝ አይደለም አላስበላም አላስጠጣም አልከኝ አይደለም የተከታተልክ በየርኩበት ተው ብያለሁ አሰማኝም አው አሰማኝ ማለት እንካ ቢጠዳህልና ቢመች ገደሉ ብሎ በገደሉ ላይ ለቀቃቸው። እንኩትኩት ብለው ሞተው ያው ሬሳቸው ገደል ውስጥ ተለቅሞ ተንኮታኩተው ተቀበሩ። ይሄ እንግዲህ በእኛ ዘመን የሆነ ነው፣ እንዴት አትበሉ፣ ሀቂቃ ነው። ይሄ ነገር ተጽዕኖ እያሳደረ በግልጽ የታየ ነገር ነው። ከነስማቸውን ምናችሁ ሸህ ዶምራ ይባላሉ። እና ጅን መቼ ነው ግን ታዲያ ይህን አገልግሎት የሚሰጠው? ጅን መጀመሪያ የሽርክ ስራ ትሰራለት፣ ለእሱ ግብር ሲገበርለት ብቻ ነው። ጅን በዋዛ ዝም ብሎ ሰውን አያገለግልም። ከአላህ መንገድ ከወጡለት ሽርክ ውስጥ ተገቡለት ያገለግላል። እሱ ምን አሻው? አረ ወፍም ብትሆን የፈለገውን ብቻ ይሟላለት እንጂ ለሱ ለአላህ የሚሰጡ አምልኮቶችን ቁርባኖችን ለሱ ከተደረገለት ምንም ችግር የለበትም ለማገልገል ለማለት ፈልጌ ነው። እና ይህ ሁሉ ሀቅ ነው። የሚያስታም፣ የሚገል፣ የሚያሳብድ፣ የሚያስወድድ፣ የሚያስጠላ ይህ ሁሉ ያደርሳል። እንግዲህ የመተት አይነቶች ወደዚህ ይደርሳሉ። እና ይህ ሰውዬ መተቱን ሲሰራ በረውሃንያ ረውሃንያ ብለው የጠሩት እራሳቸው በሸይጣኒ በሆነ ረውሃንያ አርዋህ ወይም ረውሃንያ ብለው የሚጠሩት ነገር አለ። የዛን ሰዓት ጨለማ ይለብሱና ጭስ እያጓፈጡ ሲጣሩ በግልጽ መጥቶ ምን ማድረግ እንዳለባቸው ጅኑ ሸይጣኑ ያስተምራቸዋል። እሱ ልክ በመራቸው መልኩ አድርገው ይሰሩታል። በአላህ ፍቃድ ይጨመርበትና ተጽዕኖ ያሳድራል በሚሰራበት ሰውዬ ላይ ማለት ነው። ታዲያ ይህ ሰውዬ ምንድነው ህጉ ሲባል ይከፍራል፣ ከእስልምና ጓዙን ጠቅሎ ይወጣል ተባለ። አብየቱን ወሙሐረሙን ወሚን ከባኢሪ ዙኑብ። እንግዲህ በጅን የማይታገዝ ሳ ከሆነ ታዳሳ በጅን ካታገዘ መተትን እንዴት ሊሰራ ይችላል? በትምህርት ይገኛል። ሒርፋ ማለት ነው፣ ሙያ አድርጎ ካለው ተሞክሮ ከተማረው ትምህርት እንዴት አድርጎ ምን ለማድረግ ለማስጠላት ምን አይነት ነገሮች እንደሚሰራ፣ ለማስወደድ ምን አይነት ነገሮች፣ ለማስታመም እንደዚሁም ለማሳበድ ለመግደል ምን አይነት ነገሮች መስራት እንዳለበት በትምህርት ሊገኝ ይችላል። የድግምት አይነት ማለት ነው። መተት በድግምት በከስብ ሊገኝ ይችላል። እና በዛ ብቻ የሚተበትል ከሆነ ሐራም ሰራ ከቢራ ሚን ከባኢር ዙኑብ ሰራ ይባላል። ታዲያ ከባኢር ሰራ ሲባል ምን ተረክብ ይሆንበታል? ባለው በአገሪቱ ላይ ባለው በኢስላም መንግስታል ይህን ሰውዬ መግደል ይላሉ ይባል። እንኳን ሙርተድ እንኳን ሙርተድ ቢሆን ተውበት አድርግ ይባላል፣ ሶስት ቀን ኢምሃል ይደረጋል ይባላል። የዚህ ግን ከዚያ በላይ ነውና ጉዳዩ በእውቀት የጠመመ አውቆ ለዱንያ ጥቅም ወይም ለመጉዳት ብሎ የተለወጠ ስለሆነ ተውበት እንኳን አይፈለግበትም፣ ቀጥታ መገደል አለበት ይላሉ። ቢማን አንየቅቱ ለውቀት ለን ወይም ታበ ቢቶብት እንኳን ይገደላል ነው። ድግምተኛ መንግስቱ የሙስሊም መንግስቱ ካወቀ በኋላ ቢቶብቻለሁ እንኳ ቢን ይገደላል። የሚገደልበት ምክንያት እሱን ለመግዳት ወይም ቂሷስ ተብሎ ሳይሆን እንደዚህ አይነቱን እኩይ ተግባር ከሌሎች ላይ መቀጣጫ፣ ሌሎች እንዳይሰሩት መቀጣጫ ለማድረግ ተብሎ ነዋል። ሊአነሁ ኢንታበ ፈአምሩሁ ኢለላሂ አዘ ወጀል፣ አላህ ስብሃነ ወተዓላ ተውበቱን ይቀበለው አይቀበለው እንጂ ወየጅቡ አለ ወልየል አምሪ አንየቅቱለሁ ወኢለም የቱብ ፈአምሩሁ ኢለላህ ላኪነና ነቅትሉሁ ደርአን ሊመዶረቲ ወመፍሰደቲ፣ በምድር ላይ ብዙ ሊበክል ስለሚችል የበከለውና ወደፊትም ሊበክል ይዞት የተነሳው እኩይ ተግባሩን ለማቋረጥ ለሌሎችም መቀጣጫ እንዲሆን ይገደላል ይላሉ። ወአማ ኢዛ ለም የቱብ ፈሁወ ሚን አህሊ ናሪ፣ ካልተወበተ ያው የጀሀነም ነው። ኢዛ ካነ ስሕሩሁ ሙከፍረን፣ ከሃይማኖት የሚወጣ ቅድም እንዳልኳችሁ በሸይጣኖች ሩህ የሚታገዝ ተሆነ በጅኖች የሚታገዝ ተሆነ ስለሚከፍር ካልተወበተ በዛው ከሞተ የጀሀነም ነው። ሊአነ ስሕር ወልዒያዙ ቢላህ ሚን አዕዘሚ ልፈሳዲ ፊል አርድ፣ በመሬት ላይ ከዋና ዋና ብክለቶች በዋነኝነት ደረጃ የሚመደብ ነው። ለምን ብዙ ጉዳት ያመጣልና። ወሚን አዕዘሚ ሽሩር፣ ከተንኮሎች ሁሉ ሀያል ከባድ ከሚባሉ ተንኮሎች እሱ ነውና። ልማዛ ሊአነሁ የእቲ ልኢንሳነ ምን ገይሪ አንየተሐረዘ ሚንሁ፣ የሰውን ልጅ ሳይጠነቀቀው በሰላም የሚኖረውን ሰው እንዳልሆነ የማድረግ ባህሪ ስላለው ሰዎችን ስለሚጎዳ የአላህን ባሮች ይጎዳል። ላኪን ሁናከ ሸይኡን የሕሚከ ሚንሁ ይላሉ ሼክ መሐመድ ሷሊህ ተሚን ረዲየላሁ ዐንሁ ወረሂማ። ምን ይላሉ? ነገር ግን ይህን ስንል ይጎዳል፣ ያስታማል፣ ሊገል ይችላል፣ ያሳብዳል፣ ያስወድዳል፣ ያስጠላል ብለን ስንነግርህ መድኃኒት የሌለው እንዳይመስልህ፣ መከላከያ የሌለው እንዳይመስልህ፣ መከላከያ መሳሪያ አለ ይላሉ። እሱም ምንድን ነው? በአላህ ፍቃድ የሚከለክሉ የሚጠብቁ ነገሮች አሉ። ቂራአቱል አውራድ ሸርዕያ፣ አዝካሩ ሶባህ ወልመሳ የሚያነቡ ሰዎች ብዙ ጊዜ ከእንደዚህ አይነቱ ሰለባነት ይጠበቃሉ። ምን ይመስል ናቸው እነዚህ? ምስለ አያተል ኩርሲ። አያተል ኩርሲ የሚቀራ ሰው ሸይጣን ስለማይቀርበው በአላህ ስብሃነ ወተዓላ ክለላ ውስጥ ጥብቅ ውስጥ ስለሚሆን ከእነዚህ ነገሮች ይከለከላሉ። ቁል ሁወላሁ አሐድ ይመስል፣ ቁል አዑዙ ቢረቢል ፈለቅ ይመስል፣ ቁል አዑዙ ቢረቢ ናስ ይመስል፣ ወማ አሽበሀ ዛሊከ ሚማ ጃአ ፊል አያት ወል አሐዲስ አን ነቢ ሰለላሁ ዐለይሂ ወሰለም፣ ከነቢያችን ዐለይሂ ሰላቱ ወሰላም እና ተቁርአን የመጡ እንደዚሁ መጠበቂያዎች አላህ ስብሃነ ወተዓላ የድግምትንና የአይን እንደዚሁ የመተትን የኩሃኖችን መከላከያ አድርጎ የሰጠን ጸጋዎች ኒዕማዎች አሉ። ከተጠቀምንባቸው መከላከያ ጋሻ ሊሆኑ ይችላሉ ነው። فإن هذا أكبر واق يكل الإنسان من السحر بإذن الله سبحانه وتعالى ትልቅ መከላከያ ብሎ ማለት ከአላህ ጋር የሚያገናኙ ዚክሮችን ስንጠቀም ይህ ነገር ላይ ጎዳን ይችላል ይላሉ። طيب ከዚያ ማለፎ መከተል ምን አሉ? وما كفر سليمان ولكن الشياطين كفروا እንግዲህ አወል አያ ቆሉ ወተበዑ ማተት ለሸያጢኑ አላ ሙልክ ሱለይማን ተብሎ ነበረ። ሸይጣኖች የሚከተሉትን ተከተሉ፣ በሱለይማን ዘበን ጊዜ የነበሩ የሸይጣኑን ፈለግ ተከተሉናል። አይ ማተቢዐሁ አላ ሙልክ ሱለይማን ወሁ አነ ሸያጢነ አለመት ናስ ሲሕር፣ ሰዎችን ሸያጢን ድግምትን ያስተምሯቸው ነበር። ወማ ከፈረ ሱለይማን፣ ይህን ስትባሉ ግን ሱለይማን አልከፈረም። ሸያጢኖች እንዳሉት አይደለም። ላኪነ ሸያጢነ ከፈሩ፣ ነገር ግን ሸያጢኖች ከፈሩ፣ ጃሐዱ፣ አስተባበሉና ምን ያደርጉ ነበር? ዩዓሊሙነ ናስ ሲሕር፣ ሰዎችን ድግምት መተት ያስተምሩ ጀመር። ሱለይማን ዓለይሂ ሰላም ማ ከፈረ ወለም የኽልፍ ሲሕረን፣ አልከፈረምም፣ ድግምትንም ትቶ አውርሶ ወይም ቀብሮ አልሄደም። ወኢነማ ኸለፈ ዕልመ ንቡወቲ፣ የነብያቶችን እውቀት ከአላህ ስብሃነ ወተዓላ የሚወረዱ እውቀቶችን ነው ለህዝብ አውርሰው የሞቱ እሳቸው። ፈኢነሁ ካነ አሐዱ ልአንቢያ ኪራም ዓለይሂም ሰላቱ ወሰላም፣ ከተከበሩ ነብያቶች አንደኛው ነበርና ድግምት አስተምሯል ከፍሯል ማለት ዘበት ነው። ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናስ ሲሕር ወፊ ሃዛ ደሊሉን ዓላ አነ ሲሕረ ተዓለመሁ ተዓሉሙ ምን ሸያጢኒ ኩፍሩን። እንግዲህ ከሸያጢኖች ድግምትን መተትን መማር ኩፍር እንደሆነ እንረዳለን። ለምን? ወላኪነ ሸያጢነ ከፈሩ ከፍረዋል ብሎ አላህ ስብሃነ ወተዓላ በአላህ ምስክርነት ተመስክሮባቸዋልና ነው። ወሊሃዛ ምን ብለናል አሉ ኢዛ እስተዓነ ኢንሳኑ ዓላ ሲሕሪሂ ቢሸያጢኒ ካነ ካፊረን ኩፍረ ሙክሪጀን አኒል ምለቲ፣ ከመስመር የሚያስወጣ ከእስልምና የሚያስወጣ ኩፍር ይከፍራ ብለናል። ወማ ኡንዝለ ዓለል መለከይኒ ቢባቢለ ሃሩተ ወማሩት ወሃዳኒ መለካኒ በዓተሁም ላሁ ስብሓነ ወተዓላ ኢለል አርዲ ቢባቢል ሊከትረቲ ሰሐረቲ ፊሃ ዩዓሊሙነ ናስ ሲሕረ ወላኪነሁማ የንሱሓን ናስ። ይቺ ባቢል የምትባለው ሀገር ድግምተኞች በጣም የሚበዙባት አካባቢ ነበረች። እነዚህን መልእኮች አላህ ስብሃነ ወተዓላ ላካቸው። ምን አስተማሪ አድርጎ ላካቸው? ሙነ ናስ ሲሕረ ወላኪነሁማ የንሱሓን ናሰ ወማ ዩዓሊማኒ ምን አሐድን። እንግዲህ ሲያስተምሩ አንድም ሰው እንኳ ዝም ብለው የሚያስተምሩት የለም በጭፍኑ ሐታ የቁላ መጀመሪያ ምን ይላሉ? ኢነማ ነህኑ ፊተቱን ፈላ ተክፉሩ አርሰለ አላሁ ሱብሃነሁ ወተዓላ አዘ ወጀል ይዓል አርሰለሁም አላሁ ሱብሃነሁ ወተዓላ ይዓልማን الناስ ሲህረ ወሁና ቅዲስ አሉ الانسان كيف يرسل الله تعالى ملكين ملائكان ድግምት እንዲያስተምሩ መላእክቶችን እንዴት ይልካል አላህ ሱብሃነሁ ወተዓላ ብሎ ጥያቄ ሊነሳ ይችላል ይላሉ። ወልመላእከቱ ኪራሙ ሙከረሙነ عند الله يتكبروا ናቸው መላእክት ሲባል አላህ ዘንዳ ክብር ያላቸው ናቸውና ድግምት እንዴት كيف يرسلهم يعلمون الناس السحر ድግምት ሊያስተምሩ እንዴት ይልካቸዋል አላህ ሱብሃነሁ ወተዓላ ብሎ ጥያቄ ይጠይቅ فيقال رسول من هنا هذا فتنه من الله عز وجل فتنا نوه الله سبحانه وتعالى لبارك شو يعني يفري هذا اذا علم الناس قال انما نحن فتنه سيستمروا استنكوا له بعد ما رشال عظيم يسطون سوى ما يتنو الله لفتنا عادتك بالباك يقول عز وجل ابتلى الناس بهذا فجعلوا يتعلمون من الملكين فالنزات هرس مريكوش سوك مماري جمرالو يا الله سبحانه وتعالى لأمر قد قضاه الله سبحانه وتعالى الله بعزل يفرد ونقر لهم ما يستفاكر ما وارد ويم ما تعالى تبلو ومتوقعه የሚታወቀውን የድግምት አይነት ሰዎች ማምኑ ጀምራል። አሽዳኑ አይስቲህሪ ተድግም አደገኛ መተት ተብሎ የሚታወቀው እሱ ነው። ለዕለቲን ቀደከርቱሃ ለኩም ለምንድነው ህብረተሰቡ በአጠቃላይ የሚያበላሽ ነውና ከመስመር የሚያወጣ ስለሆነ فيتعلمون منهما ما يفرقون به بين الماء وزوجه ياتي الساحر الى رجل قد وبعليه يمطعنا يا دغم تنيا سو متتنيا بتام يميواددوا بالنا مشتوچين ساغين وقرطابت لهم الحياه تركاتها يتملابت كيوسنرو ياچو سياچو فيفرقوا بين الرجل وزوجته بمشتنا بس مكاكل منقرقر يادرغاچوال وشنا دمت يادرغاچوال ፍራቀው ሷብሮሴት ያስብራቸው ያባብራቸው አላህ ይጠብቀን ከነዚህ አይነቱ እኩ ተግባር ከሰዎች ሸያጥኖችም ጥቃት አላህ ይጠብቀን። طيب تاخذوا تصحوا اذا قرب اليها لك ودا ባለቤቱ ሰውየው ባሏ ጠጋሲል ንጋ አጋንንት እንደ የቀረባት መስላ ትጮሃለች። ወተብኪ ወተንፊሩ ምንሁ እሱ የሚባል ሰው አውሬ መስሎ መጣብኝ ጭራቅ ነው እንጂ ባይ አይደለም ትላለች ማለት ነው። ወኢዛ አብዓደ አንሃ በከት አላ ፊራቂሂ ሲለያት ታለቅሳለች። ባሪቶ ይብራ ታለቅሳለች። ወዲ ያዙ ቢላ እንደው ኮ ያጀማ እንዳይሆን እኮ ነው የሚያደርገው። አላህ ይጠብቀን እንጂ እንዳይሆን የሚያደርገው ሲቀርባት አትቅረበይ ትጮሃለች ሪ ትላለች ጭራቅ መስሎ ይታያታል። ሲርቃት ደግሞ ተወይ ብላ ታለቅሳለች። ባለጋ ተላየው ትላለች። فيصرفها من الناحيتين በሁለቱም ውጭ አወጣታል። በሁለቱም ውጭ ነው የሚያወጣት። በሁለቱም ቢርቃትም አትረካም ቢቀርባትም አትረካም። ቢርቃትም ጭንቀት ረብሻ ቢቀርባትም ረብሻ። አላህ Subhanahu Wa Ta'ala ከእንደዚህ አይነት ትኩር ተግባር አላህ ይጠብቀን። من ناحيه الاجتماع ومن ناحيه الافتراق من ليت بشتا مسباسب بشتا يكون باچوال معناته وكذلك الزوج تجده في شوق عظيم لاهله وجلو كسبلو نغد بوتاو سرا بوتاولو بيت مستو غاست ميغناي درس بتام بوغوت يتطبق انداله فاذا اتى اهله بيت لك سيغبا مستو سيات ضاق بهم زرعا الله المستعان وضاق صدره يتشنانقال غرغوان است يتامك يتزغابت قلبا است يغبا نو ميمسلو مستو فيت يالا يمسلو بيتو يتبوال مدرشا موجا مغبو يتفوال وتمنى ان يموت ويعاذ بالله موتن يمنيال من نو بمكون እንደዚህ አይነት ይችላል። ጓጉቼ ቤት የደርሼ ቤት ይደርስ እንደዚህ አይነት ትንፋሹ እጥር ይጥርኝ ይተነፍሳል። የልብ ትርታው ይጨምራል። ይህ ምንድነው? ከመጨናነቁ የተነሳ ማለት ነው። ሞትን እስከሚመኝ ድረስ ይህ ምንድነው የሰራው? ድግምት የሰራው ነው። አላህ ይጠብቀንና ሀዛ ሚነ ሲህሪ ልዓዚም ከባድ ከሆነው ድግምት ተጽዕኖ የተነሳ ነው። ቃለ አላሁ ተዓላ ወማ ሁም ቢዳሪነ ቢህ ምን አሐድን ኢላ ቢኢዝኒላህ። ይህን ስንላችሁ ግን ተስፋችሁ እንዳይመነምን ያየነውን ሰው ሁላ ይሄ መተተኛ አየኝ፣ ይሄ መተተኛ ሰርቶብኝ ይሆናል፣ ስሜን አንስቷል እያን መጨናነቅ የለብንም። ሙስሊም ምንጊዜም ተስፋው የለመለመ ነው። በአላህ ስብሃነሁ ወተዓላ የሚመካ ነው መሆን ያለበትና ምን ማለት አለበት? የአላህ ስብሃነሁ ወተዓላ ፍቃዱ ከሆነ እንጂ የተበተበ ቢተበትብ የደገመ ቢደግም አይጎዳኝም ብሎ ማመን አለበት። ይህ ከምን ጋር ዳይሬክት ይያዛል? አልኢማኑ ቢልቀደር፣ ከአላህ ስብሃነሁ ወተዓላ በቀደር ማመን ያለውን ይህን ጎን የበለጠ በጣም ማጠናከር የእያንዳንዱ ሙስሊምና የእያንዳንዷ ሙስሊም ግዴታ ይሆናል ማለት ነው። ያንን ኢማናችን ታጠናከርን የፈለገ ቢደረግብን አይጎዳንም። ለምን? ደንታ አንሰጠውምና። ተቀባይነት ከሌለው ድግምትን ሊቀበል የሚችለው አካል ልክ እንደ መድኃኒት ነው ማለት ነው። ማንኛውንም መድኃኒት ስንጠቀም አላርጂክ የሚሆንበት ሰው አለ፣ የማይሆንበት ሰው አለ። ዝግጁ ድግምትን ለመቀበል ዝግጁ የሚሆነው አካል በተወሰነ መልኩ ቢሆን ከጌታው ግንኙነቱ የቀነሰ የራቀ ሰው ነው። በጌታው ግን ግንኙነቱ የበረታና ኢማኑ በአላህ ቀደር የጠነከረ ሰው ተሆነ አይጎዳውም። ይሄ ድግምት የተበተበ ቢተበትብ ሊጎዳው አይችልም። ለምን? አላህ ስብሃነ ወተዓላ ምን ብሏልና ነው? ወማ የዱሩሁም ወማ የዱሩነ ሚን አሐድን ኢላ ቢሂ ሚን አሐድን ኢላ ቢኢዝኒላህ ወማ ሁም ቢዷሪነ ቢሂ ሚን አሐድን ኢላ ቢኢዝኒላህ። የአላህ የፈቀደው ካልሆነ በስተቀር ምንም ሊጎዱ አይችሉም። የተበተቡትን ቢተበትቡ ሙሳ ተርትቦባቸው አልነበረም ይባላል። በዛ በሰባ ግመል አካባቢ የሚደርስ ገመድ ተጭኖ ወደ ባባ ዞረና ብለው ሙሳን አስጨነቋቸው፣ አስጠሙ። ፈአውጀሰ ሚንሁም ኺፋ፣ ልባቸው ፈራ። ያ ሁሉ ባብ ሲወናጨፍ ታዲያ አላህ ስብሃነ ወተዓላ ምን አላቸው? ላ ተኸፍ ኢነከ አንተ ልአዕላ፣ አንተ ነህ እኮ አሸናፊ፣ የበላይ አንተ ነህ፣ ባለድሉ አንተ ነህ፣ አትፍራ አላቸው። ምን ችግር አለ? ከጎንህ የምትመርኳዘትን አሳህን ዱላህን ወሮራ አታረጋትም? ያን ሁሉ ቅንቅም አድርጋ ተውጥልህ ደግሞ አላቸው አላህ ስብሃነ ወተዓላ። ወርወርም ሲያደርጓት በሰባ ግመል ይባላል የተጫነውን ቁጥር ያን ሁሉ ቅምቅም አድርጋ በአንድ ጊዜ ዋጣ አረገቻቸው። አላህ ስብሃነ ወተዓላ ሳሂሮች ፈላህ ያወጣላቸው። ሊማዛ ያነ ሙሳ ነቢዩ ምን አንቢያ ኢላሂ ወዓላቀቱ ማአላህ ቀዊ ወኢማኑሁ ቢላህ ቀዊ ሊዛሊከ አየደሁ አላሁ ስብሃነ ወተዓላ ቢተእይድ ምን ዕንድህ ወአዕጣሁል ሙዕጅዛ። ሰጣቸው፣ አላህ አገዛቸው፣ አበረታቸው፣ ድልን አጎናጸፋቸው። እኛም ታዲያ የድግምት አደገኛነቱንና የድግምተኞች መብዛቱን ስናስብ ተስፋ መቁረጥ የለብንም። ጎጃችን አላህ ነው፣ ጠቃሚያችን አላህ ነው። ወላሂ ከዛ ውጭ ማንም አይጎዳንም ብለን ካመን ማንም ሊጎዳን አይችልም። ነገር ግን ከተጠራጠርን፣ ኢማናችን ሸክ ያለበት ከሆነ ልንጎዳ እንችላለን። አላህ ከእንደዚህ አይነቱ ኢማን አላህ ይሰውራል። ጠይብ፣ ያዕኒ ላ ዩምኪኑ አበደን አን የድሩ አሐደን ቢሲሕሪህም ኢላ ቢኢዝኒላሂ ኢዛ አዚነ ላሁ ቢዛሊከ ቀደረን። የአላህ ስብሃነ ወተዓላ ፍቃድ ሲባል በፍርዱ አልፎ ከሆነ እንድንጎዳ ማለት ነው። ሰበቡ እሳቸው ሆኖ ሊጎዱን ይችላሉ። ፈላሁ ዓላ ኩሊ ሸይኢን ቀዲር፣ አላህ ስብሃነ ወተዓላ በሁሉ ነገር ቻይ ነውና። ወኢዛ ሻአ ዘወጀለ መነዐ፣ ተፈለገ ደግሞ ይጋለጡ እኛ ጋር ተመድረስ ወስተ ፊት ያደርጋቸዋል፣ ይከላከልናል። መነዐ ኩለ ሸሪን ሊአማቲ ወልአርድ፣ ሰባቱም ሰማያት ሰባቱም መሬቶች የአላህ ስብሃነ ወተዓላ ንብረት ናቸውና በዚህ የሚከሰትን ነገር ታዲያ እሱ ነው የሚቆጣጠራቸው። ሲፈልግ ይከለከላቸዋል፣ ሲፈልግ እንዲህ ከሰቱ ያደርጋቸዋል። ወሆ ኻሊቁል አስባብ፣ ምክንያቶችን የፈጠረ ነው እሱ ነው። ወማኒዑል አስባብ፣ ምክንያቶችን የሚከለክል እሱ ብቻ ነው። ወሁ ዐላ ኩሊ ሸይኢን ቀዲር ወማ ሁም ቢዷሪነ ቢሂ ምን አሐድን ኢላ ቢኢዝኒላሂ ወየተዓለሙነ አይ ሀኡላኢ ናስ እነዛ ሰዎች ይማራሉ አለዚነ الناس الذي ارسلهم اليهم الملائكه ملائكه يراقبቸው ሰዎች ከነዛ ከሁለት መላእክቶች ይማራሉ ወይታለሙ ለማ يضرهم ولا ينفعهم ይማራሉ ምንን ጎጃቸውን ምንን የማይጠቅማቸውን ያዲ ላ ነፍአ فيه اطلاقا በዚህ ፈልኩ ይጠቅመናል ብለው ፍጹም የማይገመትበት ስራ እንዲማሩ ይሆናሉ። ولهذا قال ما يضرهم ولا ينفعهم يم يغداچون يم يتقماچون تمرت مليني والدنيا حيمانوتنم دنيانم حيوتنم يم يبلاش تمرت نو يمارون والعاقب مجرشاو مجرشاچو يتبلاش يهوننم وتيت يسطاچوال وكذلك الظلم الذي يحصل على ስፍሪ ሌላው ደግሞ ከዚህ የበለጠ ሆኖ ትልቅ ወንጀል በመሆኑ ራሳቸውን ዱንያ አኺራቸውን ሲያጠፉ በሌላ ደግሞ ወንጀል ይሸከማሉ። ያ ወንጀል የሚሸከሙት ነው የአላህን ባሮች ለበደሙ ሲመጥቱ ሲተበተቡ ዙልም ነው የሚሰሩትና አዝልሙ ዙሉማቱን የመን ዙሉ ጨለማ ነው የቂያማ ቀን ብለዋል። እንደዚሁም አላህ ሱብሃነ ወተዓላ ይላል ያ ኢባዴ إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا إلى أنكو براسي رأي الدنبال قفن ينت قفن إرما درقان له ينال قفن إرما درقان له ينال بنان تم مكاكل إرما درقان له ينال. طيب فإنه سوف يقضي له بحقه يوم القيامه لن يهمله الله عز وجل الله سبحانه وتعالى يودد مسلو اهو ذم بلاو سوت سيمتتوباچو سيامروتوباچو اهو يودد لاچو مسلو ذم بلاچو يوم القيامه جن قيسوا سايگرم حق يكبرال حقون ياسكفروال اذا دمتو غير ورق يلم اذا برنال معناتنو ነብዩ አለይሂ ሰላቱ ሰላም እንዳስተማሩን ታዳሳ ብር ነው ከለለ ከምን ይከፍላል ሲባል ተሐሰናቱ ተኸይር ስራዎች ይከፍላል። ኸይር ስራው ካለቀበትስ ከሳቸው ወንጀል በሱላይ ይወረወርና ይጫንና ወደ ጀሃነም ይወረወራል። አላህ ይጠብቀን ይሰውረን። طيب ታዲያ አላህ ስብሃነ ወተዓላ ምን አለ? ወለቀድ ዓሊሙ ለማን ኢስተራሁ ማ ለሁ ቢልአኺረቲ ሚን ኸላቅላን አላህ ስብሃነ ወተዓላ ወለቀድ ዓሊሙ አላህ ይየማለሉ በተህቂቅ ያመጣ በእርግጥ ይላል አውቀዋል ይላል ለማን ኢስተራሁ እነዚህ ይሄን ጉዳይ ድግምትን የለወጠ የሸመተ ሰው ማ ለሁ ቢልአኺረቲ ሚን ኸላቅ እጣን ደረለው ጀነት ይገባል ተብሎ ምንም በምንም አይነመቁ የማይከጅለት ምንን አቀወላል አከደ الله سبحانه وتعالى هذه الجمله بالقسم ولقد سير ማለት ነው واللامي وقد اي لقد علم هؤلاء الذين يتعلمون السحر እነዛ ድግምትን የሚማሩ ሰዎች በእርግጥ አውቀዋል الله سبحانه وتعالى ان الذي يتعلمه ما له في الاخره من خلاق باخره አፋንታን ደረላቸው በእርግጥ አውቀዋል ልስባይን ከይሁታዳ አውቀዋል ከተባለ ለምን ተማሩ? የሚጎዱና አፋንታቸው የተበላሸ መሆኑን በአኺራ ከምን አወቁ ቢባል انما نحن فتنه فلا تكفر قالوقال አቀውታን ወይኮች ታስተምሯቸው እኛ ፍትናዎች ነንና ለፍትና ነው እናንተ ለመሞከር ነው የመጣ ነው ለፍትና ነውና አትክፈር ይሄን ድግም ትቀርባት ተማር ብለው ነገራቸው ስለነበረ እንግዲህ ያፈራ ጉዳይ የኩፍር ጉዳይ የእስልምና ጉዳይን ተወውና እኛ ግን እንበራበታለን እንተከምበታለን ተወኝ ባክህ ማን እንደመማር ብለው አሻፈረም ብለው የተማሩ ስለሆኑ ከዱሮውኑ አዘውተር ብለው አቀውታል ማለት ነው። ቀደም ብለው አቀውታል እጣ ፋንታ እንደሌላቸው በዱንያ ላይ ተጠቀሙበት እንጂ በዱንያ ላይ ተጠቅመው በአኸራ እጣችንን ያስወግዳል ማለትን ዘንግተውት አይደለም። ቀድ አሊሙ ወባነ ለሁም አልአምሩ ወላኪነሁም ወልዒያዙ ቢላህ እክታሩ ዛሊከ ወሊሃዛ ቃለ ለመን ሽተራሁ ወሽራኡ እነማ የኩኑ አረግበትን የገዛው ሰው አለ። ድግምትን የገዛ ሰው አለ። ግዥ የሚባለው ነገር ከፍላጎት ጋር ከፍላጎት የተነሳ ነገር ነው። ግዥ የሚባለው ሰው ሲገዛ ሙሉ ፍላጎት ታይኖረው አንድ ነገር ከብትም ሆነ መኪና አይገዛም እና ከፍላጎት ጋር የተያዘ ነገር ስለሆነ ለመን ሽተራሁ አለው። ድግምትን በፍላጎቱ የገዛ ሰው ታዲያ በአኸራ ምንም እጣ ፋንታ የለውም ይላል። አረግበትን ወጦመዕን ፊልመቢዒ በሚሸጠው መኪናም ሆነ ፍየል፣ በግም ሆነች ግመል፣ ከብትም ሆነ ሌላ አካል በሚገዛው ነገር የጓጓለትና የተደነቀበት ሲሆን ከፍላጎት የተነሳ ነው የሚገዛው እና ይህንን በዛ መሳሰለው ተው እየተባሉ በፍላጎታቸው ስለተማሩ ድግምትም ማለት ነው። ወሊሃዛ ሰማ አላሁ ስብሓነሁ ወተዓላ ተዓሉመሁ እሽትራአን ግዥ ተዓለመሁ አይሽተራሁ ትምህርቱ ምን አለው እሽተራሁ ብሎ አስቀመጠዋል። ማለሁ ፊልአኪረት ምን ከላቅ ያለውሳ ጣፋንታ የለም አይለሁ ማለሁ ነሲቡን ፊልአኪረት ጣፋንታ የለውም። ወለይሰ አሐዱ ምን ናሲ ለይሰ ለሁ ነሲቡን ፊልአኪረት አላ ወጅህ ልኢጥላቅ ኢለል ካፊር ሙእሚን የሆነ ሰው የፈለገ ወንጀለኛ ቢሆን የፈለገ ሙቀስር ቢሆን የፈለገ ነገር ቢሰራ በአኸራ ከጀነት እጣ ፋንታ የሌለው ሰው አንድም አይኖርም። የስራውን ያህል ተቀጥቶ መቀጣት እንኳን አለበት ይገባል እንጂ ወደ ጀነት ምስቃለ ዘረትን ኢማን የምታክል የአንድ ትንኝ ወዝን ያህል ሚዛን ያህል ክብደት ያህል ኢማን ያለችው ሰው ወደ ጀነት መግባቱ አይቀሬ ነው። ግን እሳ አላህ ስብሃነ ወተዓላ ሽምጥጥ አድርጎ እጣ እንደሌላቸው አወቁ። እጣ ፋንታቸው የተበላሸ የተበከለ እንደሆነ በእርግጥ አውቀዋል ሲል ምን እንደሆነ መስረዳን ስለከፈሩ ነው። ካፊር ብቻ ነው በአኸራ እጣ ፋንታው የተከበርለት ያልሆነ ማለት ነው። ጠይብ አልሙእሚኑ ለሁ ነሲቡን ፊል አኺራ ማንኛውም ሙእሚን የፈለገ ወንጀለኛም ቢሆን እጣ ፋንታ አለው፣ ጀነት የመግባት እድል አለው ማለት ነው። ኢማ አየድኹለል ጀነተ ቢላ ሒሳብን የመጀመሪያዎቹ ካለ ሒሳብ ካለ ዓዛብ ካለ ምንም ታይመረመሩ ዝም ብለው በጁምላ የሚገቡ ናቸው። ወኢማ አን ዩዓዘበ አላ ቀድር ዘንቢሂ ثم يكون ድግምተኛ ተብሎ ለፍታው እምናውና እነዚህ ሰዎች እጣ የላቸውም። ወለቢእሰ ማ ሸሩ ቢሂ አንፉሰሁም ነፍሳቸውን በዱንያ ጥቅም ብለው የለወጡበት ለውጥ የከፋ ሆነ። ድግምቱ እኩይ ተግባር በሆኑ የከፋ ስራ ሆነ ይላል። ያዕኒ ለው ካኑ ሚን ዘው ልዕልሚ ለዓሊሙ አነ ሃዛ ሸሩን መሕዱን አቅላቸው ከራሳቸው ጋር ያለና ማስታወስ እውቀት ያላቸው በነበሩ ምንም ጥቅም እንደሌለው ተጉዳት በስተቀር ያውቁ ነበር። ነገር ግን ይህን አላደረጉትም ነው። ወልኹላሶቱ አነ ሲሕረ ሚን ከባኢሩ ዝኑብ ምንድነው ለማለት የተፈለገው ሲሕር ማለት ነው ከትላልቅ ወንጀሎች መሆኑን ነው እዚህ ላይ የሚያስረዳን ማለት ነው። ወቀድ ዩአዲ ኢላል ኩፍር ያው ትላልቅ ስንል ግን ተኩፍር በታይ ማለት ብቻ ሳይሆን ከሃይማኖት የሚያወጣ ይሆናል። ቅድም ባልነው መዋሶፋት የሆነ ወአነ ዕቁበተ ሳሒሪ የድግምተኛ ደግሞ ቅጣቱ ምንድን ነው? አንዩቅተ አንገቱን በሰፊ ሊመታ ነው። ሰዋኡን ከፈረ ቢሲሪሂ አምለም የክፉር ቢከፍርም ባይከፍርም ድግምተኛ መተተኛ እስከሆነ ድረስ መገደል አለበት ነው። ሊቀውሊ ነቢዩ ሰለላሁ ዐለይሂ ወሰለም ሓዱ ሳሒሪ ዶርቡሁ ቢሰይፊ ስላሉ ነቢያችን ዐለይሂ ሰላቱ ወሰላም ሳሂር መተተኛ ቅጣቱ ምንድናሉት? አንገቱን በሰይፍ መቁረጥ ነው። ወፊለብሲን ዶርበቱን ቢሰይፊ የሰይፍ ዱላ ነው ብለዋል። ነስአል ላህ ስብሓነ ወተዓላ አንየቅየል ሙስሊሚና ሸረሁም ወአንየሩደ ከይደሁም ፊ ንሑሪህም ወአንዩዒነና ወእያኩም አላ ተዓሉሚ አልአውራድ ሸርዕየት ለቲ የሕተሚ ቢሃ ልመርኡ ምን አዳኢህ ምን ሸያጢኒ ወልኢንሲ እና እንደዛ ይሉናል ሙአሊፈው ረሒመሁላህ። በመቀጠል ታዲያ ይህን ከመሰለን ግን ፈነራ ክልቀን ከሲረን ምን ዱላል የድፉሉነ ፊ ሲሕሪ ወየዙን ነው ሓራመን ፈቀድ። ብዙ ሰዎችን በድግምት ስራ የተሰማሩ ሰዎችን ሲጠየቁ ሲታዩ የተሳሳቱ ሰዎች አይ ሓራም ነው እንደ ማንኛውም ሓራም ነው እንጂ ስራ ነው ያከፍራል ብለው የማያምኑ ብዙዎች ናቸው። ወማ የሽዑሩነ አነሁ ኩፍር ነው ብለው የማያስቡ ብዙ ናቸው፣ እንደ ተራ ወንጀል አድርገው የሚቆጥሩ። ፈየድኩሉነ ፊ ተዕሊሚ አስቲማዒ ወዓመሊሃ ድግምትን ይማራሉ በሷው ላይ ለመስራት። ወሄ ሙሕዱ ሲሕሪ መስተፋቅርን ሲሰሩ ድግምት መሆኑን ተያይሉ ለማስወደድ ነው ለማስጠላት ነው። እንደው ችግርም ካለበት ትዳርና ብጅቶ ከወንጀሉ መቶበት ይቻላል የሚል አስተያየት ያላቸው አሉ። ወፊ ዐቅድ ረጁል አን ዘውጀቲሂ ወሁወ ሲሕሩን ሚስቱን እንዲጠላ ማድረግ ወይም የማይፈልጋትን ሚስት ልጥፍ ብሎ እንዲቀር የማስፈልገውን ባሪያ ባሏን የናቀችውን ባሏን ልጥፍ ብላ እንድትቀር ማድረግ ማለት ነው። ካለ ፍላጎት ፍላጎት መስጠት አስገድዶ ፍላጎት መስጠት ማለት ነው። ወፊ ሙሐበት ረጁል ልምርአቲ ወሙግዲሃ ለሁ ወአሽባህ ዛሊከ ቢከሊማትን መጅሁለትን አክሰሩሃ ሽርኩን ወዶላል። እነዚህ ታዲያ የሸይጣንና የጅን መሆናቸው የሚታወቀው የሚጻፉት ነገሮች ምን እንደተጻፉ ትብትብ ያሉ ነገሮች ናቸው። መነበብ አይችሉም። የሚናገሩት ነገር ደግሞ አፋቸውን ቀይረው ነው የሚናገሩት። እነዚህ ሰው የምልክታቸው አፋቸውን ቀይረው የሚናገሩት ሆነ በሸይጣን እየታገዙ ነው ማለት ነው። ያው እንዳለው እንግዲህ ነቢያችን ዐለይሂ ሰላቱ ወሰላም እጅተኒቡ ሰብአል ሙቢቃን ስሉ ሲህርን አድርገውታል እና ከኩፍር የበለጠም አንገት የሚያስመታ ነገር የለምና አንገታቸው እንዲመቱ ታዟል። ወሙቢቃቱ አልሙቢቃቱ አጥፎች ናቸው። ፈሊተቂል አብዱ ረበሁ አላህን ልንፈራ ይገባናል። የምናስደግም ሰዎች ካለን የምንደግም ሰዎችን ካለን አላህን እንፍራ፣ ወደ አላህ እንትብት። እያንዳንዱ ሙስሊም ዛሬ ዱንያውን በሐራም ነገር ከማካበትና ከማበጀት ዛሬ ተሰቃይቶ ዘላለማዊ ሀገሩን ማበጀት ይበልጠዋል። ነስአል አላህ ተውፊቅ። ወላ የድኩሉ ፊማ የክሰሩ ቢሂ ዱንያ ወልአኺራ። ሲህር ብሎ ማለት መተት ዱንያንም አኺራንም ስለሚያሳጣ ሁለቱንም ሀገር የሚያሳጣውን እኩይ ተግባርን ርቆ መቀመጥ አለበት። ወጃአለ ነቢዩ ሰለላሁ ዐለይሂ ወሰለም አነሁ ቃል ሐዱ ሳሂር ዶርበቱን ፊሴፍ እንደተባለው ወሱሃነሁ ምን ቀውሊ ጅንድብ ይላሉ። ቀውሉ ጅንድብ ራዊ ሀዲስ ነው። ያው የሐዱ የሳሂር የድግምተኛ ሐዱ አንገቱን በሰይፍ መምታት ነው ተብሏል። وعن بجالة بن عبدة أنه قال أتانا كتاب عمر رضي الله عنه قبل موته بسنة أن اقتل كل ساحر وساحرة. عمر بن الخطاب رضي الله عنه كما متحدث مستفيد من عاله وعمر أشهر على اللبات نكو من عاله إيان دازو سيتم هنا شوندم تقيم تسرعي تسمار وصوتشن قدروا أن قتاتش ومسفية متاتش وآمر المؤمنين عز وجل. وعن وهب بن منبه قال قرأت في بعض الكتب يقول الله عز وجل لا إله إلا أنا ليس مني من سحر ولا من سحر له ولا من تكحل ولا من تكفن له ولا من تطير ولا من تطير له. من يلالو بزين تلاي الله سبحانه وتعالى من علالو لا إله إلا أنا كني بستكر ፍጹም አምልኮትን የሚሰጡት በሐቅ ማምልኩ ጌታ የለም እኔ ብቻ ስቀር አለ። ለይሰ ሚኒ ከኔ አይደለም እኔ ከምወደው ባሮቼ አይደለም መን ሰሐረ ድግምትን የሰራ መተትን የሰራ ወላ መን ሱሒረ ለሁ ያስተበተበም እንደዚሁ ከኔ አይደሉም እኔ ከምወዳቸው ወደ ጀነት ከምወስዳቸው ሳይሆኑ እኔ ከማረቃቸው ከምቀጣቸው ሰው ናቸው። ሁለተኛው ወላ መን ትክሽቱ ኩፍረ ተከሐነ ተከሁም ብሎ ማለት የደይ አንሁ ያዕሪፉ ማዕሪፈት ልገይብ ወሁወ ላ ያዕለም ቀጣፊ ቅጥፈት ማለት ነው። ጥንቆላ ወይም በአማርኛ ቅጥፈት ወይም ጥንቆላ ማለት ነው። ኢክራም ሁሴን ኢክራም እጅሽን በስተት ነው ወይስ የፈለግሽው ነገር አለ? ኢክራም ትሰምኛለሽ? እጅ አውጥተሻል። ማይክ ፈልገሽ ነው? ማይክ ፈልገሽ ከሆነ አንዳንድሽ ኦኬ መስጠት ነው። ማፊ በስ ጠይብ ካህን ብሎ ማለት ያስጠነቆለም የጠነቆለም ከኔ አይደለም፣ እኔ ከምወዳቸው ባሮች አይደለም፣ ከምምራቸው ከማዝናቸው ወጀነት ከማስገባቸው ባሪያ አይደሉም። ለምን ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? መን አታ አራፈን ፈሰአለሁ አን ሸይእን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ አለይሂ ወሰለም። ጠንቋይ ዝንዳ መጥቶ አዋቂ ነኝ የሚል ሰው ዝንዳ መጥቶ ስለ አንድ ጉዳይ ጠይቆት በጥንቆላ ሲነግረው እውነት ብሎ ያመነ ሰው በሙሐመድ ላይ ሰላ ሰላም በወረደው በቁርአን የካደ ነው ብለው ስለተናገሩ በቀፈረ ማለት ነው። ወላ መን ተጠየረ ለሁ ተጠይር ብሎ ማለት ደግሞ ተከኩል ወይም ገደቢስነት ማለት ነው። ገደቢስነት በረራ ወፍ ሊበር ይችላል፣ እግር ማወላከፍ ሊሆን ይችላል። ድንጋይ ሲያነቅፈው የኛ ሀገር ሰው እግሯን እያወላከፈች ይቀናኛል ትላለች አለ። ሴቶች በብዛት ልክ ጠዋት ተነስተው ወደ ገበያ ምንም ሲሄዱ በሀገራችን ቀኝ እግራቸውን ድንጋይ ከመታቸው በትክክል ሳይራመዱ ቀርተው አይ ገበያ የገድ ነው ይቀናኛል ትላለች፣ ደግሞ እያዘራች ጥፍሯ ላይ ማለት ነው ይባላል አይደል? ግራ እግሯን ተመታት፣ ዛሬ ገዱ ጥሩ አይደለም አይቀናኝም ብላ ሩብ በማ ትመለሳለች። የድሮዎቹ ደግሞ ተጠየሩ የሚባለው የመካ ሙሽሪኮች በንግድ ነበርና የሚታደሩት ብዙውን ያው ለአዝርት የሚሆን መሬት አልነበራቸውም እና ለንግድ ሲጓዙ ጠዋት ይነሱና ከዛፎቹ አካባቢ እንትኑ ድንጋይ ይወረውራሉ። ወፎቹ እዛ ያደሩት ወፎች ተበራገው ወደ የመን ተበረሩ። አይ ገበያችን መንገዳችን ቀኝ ነው ብለው ጓዛቸውን ጫጭ ነው ይወጣሉ። ግራጫ ተበረሩ ደግሞ አይ አይቀናን መንገዱና አንሄድም ብለው ገበያቸውን ያሳልፉ ነበር። ስራ ፈተው ይቀመጡ ነበር። እንግዲህ ይህ ነገር ምንድነው አሉና አሁን እዚህ ላይ ከእኔ አይደለም አላህ ያለ ነው፣ የጥንቆላ ስራ ነው። ሙስሊም ተተሻከከ እንኳ ምንድነው የሚለው ቀደር አላህ ማሻ ፈዓል የሚለው መጠበቅ። አላህመ ጠብቀኝ ከአንተ ከቀደርከው መጥፎ ነገር ሁሉ ጠብቀኝ ብሎ ወደ አላህ ይማጸናል እንጂ እልቲፋት ማድረግ የለበትም ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰላተቱን ላ የድኹሉነ አልጀነተ ሙድሚኑ ኸምሪን ወሙሰድቁን ቢስሲህሪ ረዋሁ ልኢማሙ አሕመድ ፊ ሙስነዲሂ። እንደርጉታል ከሌሎቹ ግን አንጻር ሲታይ ማዕናው ትክክል ነው። ሐዲሱ ደግም ቢሆን ማዕናው ትክክል ነው። ለኢስቲሻር ለማድረግ ያመጣል ማለት ነው። የሙድሚን ኸምር ጠዋት ማታ ኸምርን ቀለቡ አድርጎ የያዘ ያው ከእስልምና እንትን አይልም አይወጣም። ምናልባት ተቀጥቶ ይላል ዝምድና የቆረጠ አላህ ሱብሃነሁ ወተዓላ የቆረጠሽን ቆርጬልሻለሁ የቀጠለሽን ቆርጫለሁ ስላለ ቃል ስለገብባት አሉ። ወሙሰድቁን ቢሲህሪ ድግምት ደግሞ ጠይቆ እውነት ነው ብሎ ይሰራን ያደርጋን ይፈልጣን ይቆርጣን ብሎ ድግምትን ካመነ ጀነት አይገባም የሚል ተወርቷል። አደጋነቱን ነው የሚገልጽልን። ወአን ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳ መርፉዓን ቃል አሩቃ ወተማኢሙ ወቲወለቱ ሽርኩን አሉ። ሩቅያ ሸርዕያ ከሆነ ሽርክ አይሆንም፣ ለምን ረሱል ዐለይሂ ሰላቱ ወሰላም ቀድ ረቃሁ መለካን ወረቀ ነቢ ሰለላሁ ዐለይሂ ወሰለም ወረቀ ሰሓበቱ ወታቢዑን ወልዑለማ ወልአጅላ ሁሉም ሩቅያ ሸርዕያ የታወቀ ነውና ሩቅያ ሸርዕያ። ግን እኛ ሩቅያ ሸርዕያ እየተባለ በሀገራችን የሚተበተብ ዚግዛግ ጽሁፎች መነበብ የማይችሉ በነጭ በቀይ በሰማያዊና በአረንጓዴ ወይም በጥቁር ወረቀቶች የሚጻፉ ጽሁፎች አሉና ተጠቅለው በሰው ላይ ይንጠለጠላሉ። ተማኢም ብሎ ማለት ጀምዑ ተይመቱ ወህየ ኸረዛቱን ወሑሩዙን ወዐልቁሃ ጁሃሉ ዐላ አንፉሲህም ወአውላዲህም ከአይን ይጠብቃል ተብሎ ለትላልቅ ሰዎችም ሆነ ለህፃን ልጆች አንገታቸው ላይ ተሰክኮ የሚደረገው መከላከያ ከአይን ናስ መከላከያ ምን ይባላል? ተሚማ ይባላል ማለት ነው። በከብቶችም ላይ እንደዚሁ ይደረጋል። የዙዕሙን አና ተሩዱ ልአይን የሰውን አይን ትመልሳለች ብለው ያምናሉ። እነማን ናቸው? ጃህልያዎች ናቸው። ስለ ሃይማኖታቸው ምንም ግንዛቤ የሌላቸው፣ መመሪያ የሌላቸው ህገ ወጦች አረመኖች ናቸው። እነዚህ ወሃዳ ሚን ፊጥሪ ጃህልየቲ የካፊሮች የጃህልያዎች ስራ ነው። ወመን ኢዕተቀደ ፊ ዛሊከ ፈቀድ አሽረከ ይጠቅማል ያድናል ከአይን ይከላከላል ብሎ ያመነ ሰው ሙሽሪክ ነው፣ በአላህ ያጋራ ነው ተብሎ ይመደባል። ወቲወለቱ ቲወላ ብሎ ማለት ይከስር ጣይ ወልፈት ይባል ጥብ ነው ምንስሪ የድግምት አይነት ነው። ታዲያ ይቺ ምንድና ቲወላ ብሎ ማለት መስተፋቅር ይሏታል። አላህ አትፈተነን በሉ፣ አላህ ይጠብቀን በሉ፣ አላህ ይጠብቀን በሉ፣ አታርግ በሉ። እንግዲህ መቼም ይህ ሁሉ ራስን ከመውደድ የተነሳ ነው። ባለፈው ስለ ምቀኝነት ስንማር ምክንያቱ ከምን የተነሳ ነው? ራስን ከመውደድ የተነሳ ነው። ጎጂ ነገሮች ሁሉ የሚመጡት ራስን ከሲ ደግሞ ገንዘብ ፈልገው ነው። በዛ ምህን አድርገው እንደ ሙያ አድርገው ይዘውት ነው። አስደጋሚዎቹ ደግሞ የአንዱን ነጥቆ ለእሳቸው እናገኛለን ብለው አንዱን ታሞ እሳቸው ጤናማ፣ እሳቸው እየበሉ ሌላው እንዲራብ፣ እሳቸው እየለበሱ ሌላው እንዲታረዝ ከዚህ የተነሳ ነው እንጂ ታዲያ ዝም ብሎ አላህ የቀደረለትን ተደስቶ ይበቃኛል ብሎ መኖርማ እንደሱ ያለ ጸጋ አለ እንዴ? አልነበረም እኮ ያ ጀማ። እንግዲህ ይህንኛው ደግሞ ባልየው ሚስቱን ትንቀኛለች ብሎ ከተጠራጠረ ወይም ሌላ ትመለከትብኛለች ብሎ ታሰበ፣ መቼም ደንቆሮ ነው። ወደ ምን ይመርጣል ማለት ነው? እንደ ሚስቱ ከሱ በስተቀር ሌላ ወንድ መፈጠሩ እንድትረሳ፣ እንደ ወንድ በዓለም ላይ ያለ ወንድ እሱ ብቻ ነው ብላ ከሱ ቢረግጣትም ቢገጫትም ቢያበራትም እዛው ጉርጓ እንድትወድቅ ወደሱ እንትን እንድትል ለማድረግ ታዛዥ ባሪያ በፍቅር የተጠለፈ ታዛዥ ባሪያ ለማድረግ ሂዶ ያስተበትልባታል ማለት ነው። እንደፈለገ እንዲያረጋት እንዲመቸው፣ እሷም እንደዙ ባገልባጩ ማለት ነው። ባሏ ንቆኛል፣ ሌላ ሊያገባብኝ ይችላል ብላ እንድስትል ማለት ነው። ለስሜቷ ብላ ለጊዜያዊ ስሜቷ ካላህ ጋር የኩፍር ስራ ሰርታ ትጣላለች ማለት ነው። ይሄ ቲወላ ይባላል። ወይሄ ተህቢቡ ልመርአት ኢላ ዘውጅሃ ወጃዕሉ ዛሊከ ሚነ وجعل ذلك من الشرك باعتقاد الجهال ان الله تعالى الله سبحانه وتعالى قدر والقدروا دغمت يسرال تاثير له بلو كامنوا شرك نو يا الله السلطان لرلا فطور ستوتالنا نو قال الخطابي رحمه الله اما اذا كانت الرؤيه بالقران قدم رؤيه شرك نو لنا علم شرعيه قال هنا كشريعه كفكروا وجه كونه نو لنا መድኃኒት ማድረግ ይሄ በተሞክሮ አለም መድኃኒት ሳይሆን ጅን በመሳብ በተለያዩ ነገሮች ማድረግ መድኃኒት የሚሰጡ ነገሮች አሉ። እና ተቁርአንማ ከሆነ አው ቢአስማኢላህ ተዓላ ወይም በአላህ ሱብሃነሁ ወተዓላ ስሞች ከሆነ መድኃኒት የምናደርገው ሙባሑን፣ ይበቃል፣ የሚከለክል የለም። ያን ነቢይ ሰለላሁ ዐለይሂ ወሰለም ነበሩ። ነቢያችን ዐለይሂ ሰላቱ ወሰላም ካነ የርቂል ሐሰነ ወልሑሰይን ሐሰንና ሁሴንን የዓልይ ልጆች ረዲየላሁ ዐንሁም ጀሚዓን ይቀሩላቸው ነበረ። ፈየቁል ኡዒዙኩማ ቢከሊማት ላሂ ታማ፣ ሁለቱ ንግግሩ እጠብቃችኋለሁኝ ባለት ውሃማ ሳሚ ከሸይጣን ተንኮል ተያ ተምጣ ከምትጠቅስ አይን ሁሉ እጠብቃቸዋለሁ በማን በአላህ ስብሃነ ወተዓላ ቃል ይሏቸው ነበረ። ወላሁል ሙስተዓን ወአለይሂ ተክላን። አላህ ስብሃነ ወተዓላ ይጠብቀን ከእንደዚህ አይነቱ ተግባር። አራተኛው የከባድ ወንጀሎች አይነት ደግሞ የምናገረው የሚያወራን ዛሬ ስለ ምን ይሆናል? ስለ ሶላት መተው ጉዳይ። ሶላትን ሲታወቃቸው ስለሚሰዎች ጣፋንታቸው ስለሚተው ሰዎች ጣፋንታቸው እዚህ ላይ ልብ ብላችሁ ታዳምጡኛላችሁ። በጣም አሳሳቢ ነገር ነው። በተለይ ይመስለኛል ኩዌት አቀሆ እንዳትኝ እንጂ በአውሮፓ አካባቢ የሚኖሩ ብዙ ሙስሊም ወንድሞቻችንና እህቶቻችን የሶላት ነገር ወደኋላ ዘንግተዋት ብዙ እንደሚኖሩ ኢንፎርሜሽን ይደርሰናል። ያው ኢትዮጵያ እንድትለምደው ማለት ነው። ሀገራችን በአረብ ሀገሮች እንኳን ያሉ ተሞላ ጎደል ያው ሶላት የሚሰግዱ ናቸው ብዙዎቹ የሚሆኑት ወደዚያ የተሳደዱ ማለት ነው። አላህ ስብሃነ ወተዓላ ይህን አስመልክቶ ምን አለ? በዕዛ ውዙ ቢላህ ምን ሸይጣን ረጂም ፈኸለፈ ምን ባዕዲህም ኸልፉን አጣዑ ሶላተ واتبعوا الشهوات فسوف يلقون غيا الا من تاب وامن وعمل صالحا. الله سبحانه وتعالى من يلال فخلف من بعدهم خلف كنزا كصالحوچو كالله سبحانه وتعالى كزازاچو باروچ بهالا ምትኮች ትውልዶች ተተኩ ይላል። ምን ያደረጉ? አጣዑ ሶላተ قال ابن عباس ليس معنى اضاعوا الصلاه تركوها بالكليه ሁሉንም የተው ማለት አይደለም አለ ابن عباس رضي الله عنه وارضى ሁሉንም የተው ሰው ማለት አይደለም። ልብ ብሎ ዘላይ ሶላትን አጠፉ ማለት በኩልያ ጭራ ሶላት አንሰግድም ብለው የተቀመጡ ማለቱ አይደለም። አላህ ሙራዱ አይደለም ولكن اخروها عن اوقاتها አሱርም መግሪብም ባንድ ተሰብሰቢ ብለው ማታ ማታ ጊዜዋን አሳልፈው ቀዷ ብለው የሚደበድቡ ሰዎች ናቸው። በተወሰነላት ጊዜ እነሶላተ ካነት አለል ሙእሚኒና ኪታበን መውቁታ ሙእሚኖች ላይ የተደነገገች ወረ ሶላት በጊዜ ተገደበች ብሎ አላህ ሱብሃነሁ ወተዓላ ጊዜዋን ማሳለፍ ነው የዱዓቱ ሶላት ሶላትን ማጥፋት የሚባለው ጉዳይ ይሆናል። ابن عباس ترجمه معناته اضعوا الصلاه والصلاتين يمياطفوا تولدوا يتتكو واتبعوا الشهوات اندزوم سميتاچون يمكتلوا سوچ تتكو يلال فسوف يلقون غيا كبر قطاتن جهنمن سايغنوات ايكرون في لفيتاچو الى الله سبحانه وتعالى الا من تاب جهنم مسا غي يمبلون ጣት የማያገኘው ምን አይነት ሰው ይሆን? የተበተ ከሆነስ ሶላት ላይ ጊዜውን ያሶጣ ብዙ ጊዜ ሰግር ነበር ተጊዜው ያወጣ ከተበተ ለዛ ማከሻ መልካምን የሰራ ሰው ሲቀር ይሄ ከተሰራ መቸም አተውበቱ ተጅቡ ማቀብላ ተብሏል። አንደው ያጀማ ነው ወጣው ሰማነው بارك الله فيكم ما يكون طفتي نو كاين لا انقطاع ان اندز توبت التوبته تجب ما قبلها تبلالنا توبت كتغنيه كن يعني كله وجه الدرجه تراليش يلال. وقال سعيد بن مسيب امام التابعين رحمه الله من على هو ان لا يصلي الظهر حتى ياتي العصر. سنتوቻችንን ስራ ቦታ አሁንታ ንደባበክ እጅና ወጣ ቢባል እንደው ሶላት ምናሳለፍ ብዙ ሰዎች እንወርደናል እና እንገኛለን። ብዙ ሰዎች ዙሁርን ሶላት አሶር ሶላት እስከሚገባ ድረስ ማቆየቱ ኢዳአቱ ሶላት ነው። አሶላቱ ኢማዱዲን فمن اقامها فقد اقام الدين ومن ضيعها فقد هدم الدين قال ابن سلام. ሶላት የኢማን ምሰሶች ነች ወጋግራ ነች የመሰረት ነች ብለዋል። የህጓንና ደንቧን ጠብቆ የሰገረ ሰው ሃይማኖቱን ገነባ ረብሩ አቁመታን ፍቅር አቃመድን በትክክል ሃይማኖቱን ገነባን ባለው ይሄ እንዳይነሱ ሰው ነው ደሞሳ ባገርባጩ በዚህ ተቃራኒው ወመንደያሃ ግዚዋን ያሶጣ በተወሰነላ ግዚያ የማይሰግዳ ሰው ደሞ ፈቀድ ሀደምድን ሃይማኖቱን አፈረሰ እንግትክት አደረገው አሉ ነብዩ አለይሂ ሰላሁ ሰለም። ይህ ማለት ነው ቤት ከፈረሰ ቤት የሚባለው ስሙ ይቀየርና ቦታ እንደሚባለው ሁሉ ዲኑ ከፈረሰ እስላም ከፈረሰ ሌላ ሃይማኖት የለምና ኩፍር ይቀራል ማለት ነው። ሁለት ሃይማኖት ናቸው ያሉት አንድ ባጢል አንድ ሐቅ። ሐቁ እስላም ሲሆን ይሄንኛው ደግሞ ኩፍር ነው። እስልምናው ቤት ተፈረሰ ከተባለ የእስልምናው ህንጻ ነቆ ተከተባለ ምን ቀረ? ልክ ቤት ሲፈርስ ቦታ እንደሚባል ሁሉ ኩፍር ቀረ ማለት ነው። ኩፍር ቀረ። ስለዚህ ሶላትን መተው በጣም አደገኛ ነው። እንጠንቀቀው እናጋም ብሲ ምን ይሉናል? ولا يصلي العصر الى المغرب عصرን ያሳልፍና ወይም መስተመግሪብ ድረስ ያቆያል። ولا يصلي المغرب الى العشاء መግሪብን ሳይሰግድ ካለ ምንም ምክንያት ኢሻ ድረስ ያቆያታል። እነዚህ ናቸው ሶላትን አጥፍ የሚባሉት አሉ። ولا يصلي العشاء الى الفجر ፈጅር እስከሚመጣ ድረስ ኢሻን ያሳልፋል። ولا يصلي الفجر الى طلوع الشمس ፀሐይ እስከምትወጣ ድረስ ፈጅርን ያሳልፋል። فمن مات وهو مصر على هذه الحاله እንደዚህ ሶላትን ያዛባ ግዜው እስከሚመጣ ድረስ ያቆየ ቢሰግድ እንኳን በዚህ ባህሪው በዚህ ሐለቱ ተሞተ በዚህ ገጽታ ላይ ሆኖ ወለሜቱ وعد الله وعده الله بغين ይሄን ያደረገ ተግዜው ያሶጣ ተጠንቀቆ ወንድሞቼ እህቶቼ አዳምጡት والله ወለሜቱ وعده الله بغين በጀሃነም ሸለቆ አላህ ቃል ገብቶለታል። እዛ ላይ አስቀምጠው ቃል ገብቶለታል። ሶላትን ከጊዜው ይያወጣ ቀዷ በያ ላይ የሚደበድብ ሰው ነው። ወሆዋዲ في جهنم بعيد قعره خبيث በጣም ጥልቀቱ ይሄ ነው የማይባል ጣዕሙ ሽታው ቆሻሻ ግንብ የሆነ በጣም አስጠያፊ የሆነ ግንብ የሆነ جهنم ሸለቆ ውስጥ ይከተዋል አሉ። በምን የተነሳ? ሶላትን ከጊዜው አሳልፎ በመስገዱ ነው። طيب ترك الصلاه እንግዲህ ህክሙ ይሄን ተመሰለ ኩፍር ነው። ከምን ይዘነው ነው ለምን ካፍር ትላላችሁ የሚሉ ሰዎች ይመጣሉ። ترك الصلاه ኩፍር አይደለም። جهድ ከለለ ካላስተባበለ የሶላት ፍርድነቱን ካላስተባበለ አይከፍርም የሚሉ አንዳንድ ዑለማዎች አሉ። ግን ዋቂዑ መረጃው አይሰጣቸውም። ይሄ የስታቸው ኢስቲሃድ እነሱ አማመ الناس لا يسوي شيء ምንም ግምት አይሰጠውም። የአንድ ግለሰብ የዑለማዎች አስተያየታቸው ኢስቲሃዳቸው ነስ ቁርአን ነስ ሐዲስ ታለ ሙቃረና በዛ ሊደረግ አይቻልም። የሳቸው ይጣልና ቁርአንና ሐዲስ ይነሳል። አንደ ታሪክ ሶላቲ ካፊሩን ኩፍረ ሙኽሪጀን አን አልሚለቲ ሶላት በመቶ በመቶ ሶላት የማይሰግድ ሰው ከሆነ ከእስልምና ይወጣል ካፊር ነው። ወዳሊከ ቢደላለቲ ኪታቢ ወሱነቲ ወአቅዋሊ ሱሐበቲ والنظر الصحيح لمن بمن اوقعوا ببال بالقران مرجاوج عندهم بحديثنا بصحابهوج انغاغر بمايتمره عقل ያለው ሰው ዝም ብሎ በማያትም طالب العلم ሆነ በማያት ጉዳውን ያገኘዋል ኩፍር መሆኑን ያገኘዋል ይላሉ። ግን እዚህ ላይ ሶላትን የማይሰግድ ሰው ካፊር ነው ሲባል እንደኔ ግለሰቦችን አንተ ሶላት አሰግድም ካፍር ነህ ከእስልምና ውጭ ነህ ብለው በዚህ መፈተት የተከለከለ ነው። አባባል ይገብታችኋል? نعم ሶላት የማይሰግድ ሰው ካፍር ነው። ሺ ጊዜ ላ ኢላሀ ኢለላህ ቢላ ኢለላህ ላ ኢላሀ ኢለላህ አታዋጣው። ይህ እንግዲህ ምንድነው? ሁሉ ማን ተደከ ሶላተ ሙተአሚደን فهو كافر ይከፍራል ሲባል ግን ግለሰቦችን ሶላት የማይሰግድ ጓደኛ ሙስሊም ነኝ የሚል ካለ ወይ ዘመን ካለን ይዘን አንተ ኮ ካፊር ነህ ሰላምም ማለልህም እንዳትለኝ ቀብሬ እንዳልቆም ቀብረህ አትቆም ይሄ አንተ ካፊር ነህ ለምን ሶላት ስለማሰግድ ካፊር ነህ ብለን ፍርዱን ልንሰጣችሁም ስራው የኛ አይደለምና ገባችኋል? ስራው የኛ ስላልሆነ የማን ስራ ነው? የዑለማዎች። ዑለማዎች ደግሞ ሲከፍሩት ብዙ ሹባሃዎችን ሹባሃ ሁሉ ገልጸውለት አስረድተውት አስተምረውት እንቢ ካለ በኋላ ካፊር ነው ብለው ሊፈርዱበት ይችላሉ። ከዛ በኋላኛም ዑለማው ተከፈሩት ካፊር ነው እንደነ ይችላሉ። ዛሬ ግን እንደኔ ያለው ተቀረ እየተነሳ እግሬ ካፊር ነው እግሬን ሰላም አትበሉ እግሬ ላይ መማር ይገባ አይበቃም እግሬ ላይ ይያን ምንፈተፈት ብዙዎች አለን እንጠንቀቅ ስንናገር ከአላህ Subhanahu Wa Ta'ala መትከነ ነውና ምንናገረው በዲን ዙሪያ መጠንቀቃለብን አላቅም ማለት ጎርቶ ያቅም ነገር ግን ለሰው ስንማር የሶላት መተው ሲታወቃቸው ማሳለፍ አደጋነቱን እናስተምር ምንም አይከለክለንም ኩፍር መሆኑን እናስተምር ግን አንዱ መጥቶ ወይም አንዱ አመጣ እኔ ሶላት አልሰግድም ማሆነ ካፊር ነው ይብትረን ላ ካፊር አይደለሽም ነው ለምን ጃሂል ነሽና ስለማታውቂ ጉዳቱን ኢማም አህመድ ኢብኑ ሐንበል رحمه الله ورضي عنه ቁርአን ፍጡር ነው ብለው ሰዎች ሁሉ በተፈተኑበት ጊዜና ስንቱ በተገደለበት ስንቱ ዓለማ ደግሞ ፈርተው አእምሯቸውን ተነጥቶ ተቀይረው ይሄን ቁርአን መክሩቅ ነው ብለው ባሉበት አህመድ ኢብኑ ሐንበል رضي الله عنه وارضاه ورحمه ثبت ቁርአን ያላህ ቃል ነው እንጂ ፍጡር አይደለም ብሎ በጣም ተከራከረ ሲከራከር ያሸነፋቸዋል ተገረፈ ተሰቃየ በቀል እስተሺ ጅራፍ ይገረፍ ነበር ይባላል ለምን ቁርአንን ፍጡር ነው ብለተብሎ ለምን መስራች ያ جماعه ቁርአን ፍጡር ነው አላህ የፈጠረው እንጂ ቃሉ አይደለም የሚሉ ሰዎች ሀደፋቸው ደርሳችሁበታል ማንንም ያግሪ ለምን እንደሆነ ቁርአን መخلوق ነው እነዛ ቁርአን መخلوق ነበር የሚሉ ዛሬ ደግሞ ጭራሽ ያላህን ፍጡር አይደለም የጅብሪል ቃል ነው የሚሉ በትል እንደማ ሀባሽ የሚባሉ ቡድኖች ቃተለሁምላህ ይሄ እንደውም የጅብሪል ቃል ነው ጭራሽ አላህ የፈጠረውን እንኳን አንልም የጅብሪል ቃል ነው እንደውም የፍጡር ቃል ነው እንጂ አላህ እንኳን ፈጠረው አንልም ብለው መጡልን ይሄው እንግዲህ መኖር ጥሩ ነው ብዙ ያሳያል ለምን ይመስላችኋል ቁርአን ፍጡር ነው ብለው የተከራከሩ ያንናል ስንት አመት ሙሉ የታገሉለት ለምን ይመስላችኋል ማን ነው የሚነግረኝ ስምሻረካ ሙከራስ ነው ወሩ ስታት እንደሆነ ምን ችግር የለም እኔ አስተምሬ ስላልጠየኩኝ ቁርአን ፍጡር ነው ብለው ሰዎች የተከራከሩት ፍጡር አይደለም ያሉ ሰዎችን ሊያሰቃዩ የተገደዱበት ምክንያት ምን ፈልገው ነው ምን ጥቅም ለማግኘት ፈልገው ይሆን ስላላስተማርኩት በትሳሳቱም ተሳትፎ እንደለም ብየ ነው እንጂ ጥቅም ፈልገው ምን አይነት ጥቅም አመጣ ምንም ማዲያ ምንም የለም የፈለጉት ነገር ታዳ ምን አለፋቸው ስንቱን አስጨፈጨፉት ስንቱን አስገረፉት ቁርአን ፍጡር ነው ታተባልክ ሰልጣን ዲኑን ለማጥፋት ፈልገው የስ ማነሽ ማርያም ቢንት ኢምራን ባረከላህ አንቺ እየቀረብሽ ነው አንቺ እየቀረብሽ ነው طيب እርግጡ ምን መስላችሁ ያ جماعه ቁርአን ፍጡር ነው ብሎ ሰው ታመነላቸው እ እንግዲህ ፍጡር ከሆነ ሊሳሳት ይችላል ይሉ ነው ፍጡር ከሆነ ሊሳሳት ይችላል ቁርአን ደግሞ እንግዲህ ታዳ ተሳስቶ ነው ይያሉ ሰዎች እሳቸው ስሜታቸውን የሚነካው ዚና ሐራም ነው ሲባል አይ ይሄ ተሳስቶ ነው እንጂ ወዶ የሰጠ ምንድነው ሐራም የሚሆነው ሊሉ ፈልገው ነው ሪባ ሐራም ነው ሲባሉ እንዴ ተስማምተን አይደለም እንዴ ሊሉ ነው ቁርአንን ያን ያህል ፍጡር ነው ብሎ የተከራከሩትና ስንት ነው ዑለማዎች ያስጨፈጨፉት ቁርአን ስህተት አለበት ብለው የፈለጉትን ለመጨመር የፈለጉትን ለመቀነስ ፍጡር ከሆነ ፍጡር ፍጹም ነው አይደለም ነገር ተሆነ ውሸት ሊገባው ይችላል ውሸት ሊገባው ስለሚችል የማይፈልጉትን ነገሮች እየመረረጡ አውጥተው ስሜታቸው የሚገናኝ የሚሉትን ይዘው ለመጓዝ እንደመቻቸው ነው ተመልከቱ ያላህ ጥላቶች የቱን ያህል እንደሚፈጥጡ ያ جماعه ማንንም በማያውቀው ምስጢር ለረጅም ጊዜ ከድል በኋላስ ምን ብለው ቁርአን ፍጡር ከተባለ በኋላ ምን አንደን አላማ ብለው ከጥተው እዚህ ቁርአን ፍጡር ነው አሉ ቁርአን ያላህ ቃል ነው ብሎ አላህ አይሳሳትም ባህሪው ነውና ሲፈተን ፍዕልያ ነው አይሳሳትም ቁርአን ላይ ምንም 100 ሺህ አመት ቢቆይ ቁርአን ሊሳሳት ሊበረዝ ሊቀየጥ የማይገባ መሆኑን አውቁ ታዲያ ሰምን ብራሉ አይ ቁርአን ፍጡር ነው ቁርአን መخلوق ነው እሺ እሺ መخلوቀውን በላችሁ ተዛስ መخلوቁማ ተሆነ ሊሳሳት ይችላል በቁርአን ህግ ተመሩ ብላችሁ አትልታስገድናችሁ የመሰለን እንችላለን የጠላነውን ደግሞ ተሳስተሮ ብለናል ፈዋለን ካደፋይች ነበርች ቀተለሁምላህ طيب اما الكتاب غريف ترك الصلاه كفر لمهونو ترك الصلاه كفر لمهونو يقرتا امام احمد ني عبطه بت القران مخلوقنت لنناغر يفلغوتن اتناغركوتم لمندنو عند سو متا نساچو منو نبر من قال بخلق القران فهو كافر نبر قران فطور نو بلو يتناغر سو ካፊር ነው ሙስሊም አይደለም ብለው ፈተዋ ይሰጡ ነበር አንድ ሰው መጣና ብናላቸው ያ ኢማም አላቸው ኢብኑ ሐንበል አንተ የሐንበል ልጅ ወይ እኔ ቁርአን መخلوቅ ነው ላለሁኝ እኔ ካፊር ነኝ ያላቸው ምናልባት ላ አሉት ነው ቁልቱ አነ ለከፈርት አሉት አንተማ ካፊር አይደለህም አሉት ምን ለማስተንቀቅ ፈልገው የግለሰቦችን የመከፈር ሁኔታ ቁርአን መخلوቅ ነው ያለ ይከፍራል አሉሳቸው አንዱ ግለሰብ መጥቶ እኔ ቁርአን መخلوቅ ነው ያለ ካፊር ነው ይስራቸው አንተ ካፊር አይደለህም እኔ ግን ብለው ቁርአን መخلوቅ ነው ብለው እኔ ከፍር ነበር አሉ ይማለ ምንድነው አንተ جاهል ነህ ገና ሽፋንህን እንደተከናነብክን ፊትህ ተገለጠም የውስጥ አይንህ ሸረሪት አድርቶበታል ያ መገለጥ አለበት በትክክል እንድታይ እንድትረዳ አስተማሪ ያስፈልጋል አሁን ባንተ ላይ ካፊር ነው ይያልወስል ማለት ኢማሙ ኢብኑ ተይሚያም እንደዚሁ ስለ ሽርክያት ነገር ሲናገሩ ሽርክ ነው ኩፍ ነው ሲሉ ሌላው መጣና እነሱ ኮንኳላቸው ላ አንተማ جاهል ነህ አሉት አንተማ አሊብን ኮሎ እንደ አሉት በጣም ከባድ አሊ ነበር የሚከራከራቸው جاهል ነህ እኔ ብለው ግን እንዳንተ ብለው እኔ ኩፍር ነበር አሉት እና ይሄን ስላችሁ ታሪከ ሶላት ሁሉ ሶላት እንድታወቀው የሚያሳልፍ የማይሰግድ ሰው ካፊር ነው ብለን ስናስተምር እያንዳንዳችን አባታችንን እናታችንን እህቶቻችንን ወንድሞቻችንን ጓደኞቻችንን ካፊር ስለማሰግድ አንተ ካፊር ነህ ብለን ፍርድ ይህን ልንሰጥ አይደለም እንተንከክ ለምን የመከፈር ሁኔታ የዑለማዎች ስልጣን እንጂ የማንም ሰው ስልጣን አይደለም ግልጽ ነው አህባይ بارك الله فيكم እንግዲህ ታሪከ ሶላት ካፊር ለመሆኑ ከታመጣን ብንል አንዱ ተቁርአን ነው ተመጀመሪያው ቁርአን ምን ይላል ፊቀውል ኢላህ ሱብሃነሁ ወተዓላ عن المشركين ስለሙሽሪኮች ሲናገር አላህ ሱብሃነሁ ወተዓላ فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين ونفصل الآيات لقوم يعلمون انقريف مشرك وجل الله سبحانه وتعالى فإن تابوا أي رجعوا عن شركهم وكفرهم تشركات شوكة تملسوا انقريف يمجم لا مشفر كشركات شوكة تملسوا كزاس من يسفل لقال وعقاموا الصلاة ሶላትን ተጠብቀው ከሰገዱ ጊዜዋን ተጠብቀው ከሰገዱ ሶላት ኸይር ስራናትና ጥሩ ቦታ ያስፈልጋታል መጀመሪያ ታዳ ሽርክን ከልብ ውስጥ አውጥቶ በኢማን መወለድ ያስፈልጋዋል በኢማን ተወለወለ ልብ ላይ ምን ተርፋለሽ የሶላት ደሞዞች እዛ ይንተራከማሉ ማለት ነው ፈኢንታ በኋላ ቢመለሱ ቢተብቱ ከሽርካቸው ወአቃሙ ሶላተ ሶላትን በሚገባው መልኩ አላህ በሚፈልገው መልኩ ከሰገዱ ወአተው ዘካተ ካንም ካመጽዎች ማለት ነው ፈኢኽዋኑኩም ፊዲን والله አዳምቶት ያ جماعه ፈኢኽዋኑኩም ፊዲን አለ በየሃይማኖት ወንድሞቻችሁ ናቸው ይላል የሃይማኖት ወንድሞቻችሁ ናቸው ይህ መንጥቁ ነው ጥሬ ቃሉ ይህ ነው የሚያስረዳል እሺ ያዘለው ትርጉም መፍሁሙ ምንድነው ይሄንን ካላደረጉሳ የሃይማኖት ሶላትን ታሰግዱ ዘካን ካልሰጡ የሃይማኖት ወንድሞቻችሁ ሊባሉ አይችሉም ይህ ማለት እንግዲህ ሶላት የማይሰግድ ሰው ካፊር መሆኑን ያስረዳናል ማለት ነው የሃይማኖት ወንድም አይደለም ከተባለት ሶላት የማይሰግድ ሰው ካፊር ነው ማለት ነው ያለው ሃይማኖት ሁለት ብቻ ስለሆነ አንድ ባጢል አንድ حق سلوغنا يلو مالاتنا ونفصل الآيات تأمراتكين أنقطكين بتنتنا درقالهم عبرار الله الله سبحانه عبرار لن لكوم يعلمون ما وق لميشلو سواجران لنتك مزنت ما وق لميشلو سواج لم يقو سواج وجهد الآيات من هذه الآيات الكريمة أن الله اشترط لثبوت الأخوة بين هؤلاء المشركين وبين المؤمنين ثلاثة شروط صوت مسفرتوشن قدمت قدتاوشن كرما قدتاوشن الله سبحانه وتعالى أقهرت أزرائي مشركوشن مؤمنوش وندما ما شوالي هونو زندا صوت نقرش متكبر على باتشو على يما جمريو التوبة من الشرك صوت هلتنيو إقامة الصلاة صوت تنيو إتاء الزكاة تشرك مطبت صلاة تبقو مسجد زكاة مستت مالتنو فإذا تخلف أحد هذه الثلاثة عندك قد لك سوست عنده لم يكن إخوة سويوك شركة بطوان صلاة نسجدان زكاة قناع ملكة يماسط ما لحبتها من البرة يهي تقود لبت يا حيمانة بما تشوه لبا آي قبا أمن وميوت لم يكن إخوة لنا في الدين ولا تنتفي الأخوة في الدين إلا بالكفر المخرج عن الملة وندمو تشاكين كالهم دمو ليلا يقررهم وندمو ما تشنت إنما المؤمنون إخوة صلى الله سبحانه وتعالى ወንድማማችነት የለንም ካን ሙእሚኖችን ለወንድም ሲሆኑ ግራስ ሙእሚኖች አይደሉም ካፍር ናቸው ማለትን እንረዳለን ማለት ነው። طيب فإن المعاصي مهما عظمت إذا لم تصل إلى حد الكفر يول يفلق ወንጀል بيتراكمብን ቢበዛ ቢገዝፍ ወደ ሽርክ ማያደርስ ወንጀል ሁሉ ተ ወንድማማችነት አያስወጣም انما المؤمنون اخوه يالون مؤمنون عاصي مؤمنون مذنب مؤمنون صالح صالح بيقول ونجرنيا بيقول يفلغن بيقول توندماماچنتو اياوطان منو اياسوطان الا ترى الى قوله تعالى في ايه القصاص بقصاص سرقصاص سيناجر يجدل يجدل يجدلن سلامجدل حق سيناجر الله سبحانه وتعالى قال في من قتل اخاه عمدا تتوقع وندمو لجدلو سو سيناجر قال عز وجل فمن عفي له من أخيه شيء فاتباع بالمعروف وأداء إليه بإحسان فمن عفي له من أخيه ثم الكتب تقالوا لك يا جماعة وندمون قلوبت لجون قلوبت وندمو يقري على الله تساويلان فمن عفي له من اخيه كوندمو ندري وندمو گلوبت يانينيو وندمو گلوبينا وندمي ادلم انداين توندمو تمؤمن وندمو يقرتا يتدرگلس سوال شيء فاتباع بالمعروف بملكام نگر بتاوقو نگر مكتلالبت واداء اليه بهسان بترو نگر دمو يتمول ادرگو يتيقو هندو መስጠት አለበት ወደሱ ማድረስ አለበት ለምሳሌ የገደለ ይገደለውና ማረው የገደለ ከመገደል ይሄን ያህል ገንዘብ ስጠኝና ህይወት እንዳልነህ እናንተ ብትሞት ምን ተቀማለው እልቅ ብትጠቀም ይሻለኛል ገንዘብ ይሻለኛል ብሎ ሰውየው ይቅር የመገደሉ ጉዳይ ይቅርታ ብያለው ካለ እንደውም ከተባለው ላይ በላይ ጨምሮ ይስጥ ነው طيب فجعل الله سبحانه وتعالى القاتل اخل للمقتول سبحان الله غدايم لتغدايو وندماماچن تادرغاچو وندماماچن تاتقوم تغدارلو انكو وندماماچ موناچو አልቀርም ለምንድን ኩፍራ አልደረሰምና ወንጀል እንጂ ኩፍራ አልደረሰምና አንደኛው ቢከፍር ገዳይ ቢከፍር ለምሳሌ ምን ወንድም ምርተይ ብሎ ሊጠራ አይበቃም ነበር مع ان قتل المؤمن كبائر የሙእሚን ህይወት ማጥፋት በጣም ከባድ ከሚባሉ ወንጀሎች ከመሆናቸው ጋር ግን አላህ Subhanahu Ta'ala ወንድማማችነትን አልነፈየም ወንድማማችነትን አላጠፋም አላህ Subhanahu Ta'ala ሱረቱ الحجرات ላይ ምን ይላል بعد اعوذ بالله من الشيطان الرجيم وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين إنما المؤمنون إخوة فأصلحوا بين أخويكم واتقوا الله إن الله تواب رحيم. الله سبحانه وتعالى ميلان وإن طائفتان من المؤمنين تملكتو هلت بدن وچي كامان وچ هلوم يهونو كمؤمنان هلت بدن وچ بيقداد دروالة አንደኛው ቡድን ሌላውን ቢያጠቃና ቢገለው ፈአስሊሁ እንግዲህ ግሪያ ተመልክቶ የተደባደቡ ነው በሰፊ ሊሆን ይችላል በዱላ ሊሆን ይችላል ፈአስሊሁ بينهما እናንተ ሌሎቹ የትግሉ ተቋዳሽ ያልሆናችሁ ሙእሚኖች ወንድሞቻችሁን በመካከላቸው ተፈጠረውን ችግር አስወግዱ አስታርቋቸው ይላል አስታርቋቸው فإن بغت إحداهما على الأخرى አንደኛይቱ አሻፈረ ብራ በሌላዋ ቡድን ላይ ድንበር የሚያልፉ ከሆነ የእናንተ ሽምግልና እዚህ ይውላል የማይባል ከሆነ ከተናገ ፈቃቲሉ ለቲ ተብጊ ያችን አመፀኛዋን ቡድን ተጋደሏት መቼ ድረስ حتى تفيء الى امر الله ወደ አላህ Subhanahu Wa Ta'ala ህግ ወደ አላህ ሸሪዓ እስካልተመለሰ ድረስ እስከምትመለስ ድረስ ተጋደሉ ተመዝግሙዋሊምናትና ተመዝግሙች ከተበደዎች ሆናችሁ ተጋደሉ አብራችሁ እነዚያችን አጥቁ ይላል ፈኢንፋአት ከተመለሰችስ እንቢ ካለች በኋላ እሺ አሁን በቃ ለርቃ አደራዱን ተመልሻለሁኝ በምፈርድብኝ ፍርድ ቀበላለሁ ስተቴን እታረማለሁ ብላ እያንዳንዷ ቡድን ፍላጎቷ ከተሞላ ለከተመለሰይ ፈአስሊሁ بينهما بالعدل በትክክል ፍትሃዊ በሆነ መልኩ አስተርቋቸው ወአክሲቱ እንዳታዳሉ ኢነላሁ ይሁብ ሙስሊን ፍትሃዊ ሰዎችን አላህ Subhanahu Wa Ta'ala ሐቀኞችን ይወዳልና ይላል ይህ ማለት ታዲያ እዚ ላይ ፈአስሊሁ بينهما ነበር መጀመሪያ ነው እዚ ግን ቢልዓድል ማስባለ የመጀመሪያው ድንገተኛ ጠብ ነው የተለያየ ምክንያት ናቸው ለማስታረቅ አድል አያስፈልገውም ነበር ማስታረቅ ማስታረቅ ነው ሽምግልና ተራ ሽምግልና ነበር ያሁኑሳ ያሁኑ እናንተ ሽምግላችሁ አንደኛው አምጻ አልታረቅም ብላ ብሎ አንደኛዎች ቡድን አንታረቅም ስላሉ ያ ስሜታችሁን ነክቶት በስም የስሜት ሰለባ ሆናችሁ አዳልታችሁ እንዳትፈርዱባቸው ነው ለማስተንቀቅ ነው ሙእሚን ተጎዳው ተጠቃው ብሎ ፍትህን አያዛባም ፍርድን አያዛባም ሙእሚን መቼም መቼም ቢሆን የፈለገ ቢያጠቃው ፍርድ ላይ ሐቅ ነው ፍርድ ላይ ይህ ነው ረሱል አለይሂ ሰላቱ ሰላም ያስተማሩን አላህ Subhanahu Wa Ta'ala በቁርአንም አዳራን እንትን ያለ ማለት ነው ያስተማረን ያዘዘን ይሁንና እና ሁን እንደው መጀመሪያ ሽምግልና የተቀመጡ ሌሎች ሙእሚኖች እባካችሁ ብለው ለምኗቸው አንደኛ ሌሎች ቡድን አመጸው አንተረቅም ብለው ብዙ ተገዳድለው በኋላ ሲደክማቸው ሆነ ሲሳናቸው ምርቅ ተቀረቡ አይምቢያሉ ናቸው እነዚህ ተመጀመሪያው ምርቅን ፈልገዋልና ይገባቸዋል እነዚህ ፍርድ በእነዛ ላይ ደግሞ ይገባቸዋል በእሳቸው ላይ እንፍረድባቸው ብላችሁ ፍትሃዊነታችሁ እንዳይዛና ፍርዳችሁ እንዳይዛባ ኢፍትሃዊ እንዳይሆን ብሎ አላህ Subhanahu Wa Ta'ala ያስተነቀል እሺ ስታስተርቋቸው ስታዳ ኢነመል ሙእሚኑነ ኢኽዋለ ሙእሚኖች ሁሉ በአጠቃላይ ወንድማማች ናቸውና فأصلحوا بين أخويكم بهلت تصاراري مؤمنوج مكاكل بهلت وندموچاچو مكاكل استارقو ولنا الطائفة الثالثة المصلحة إخوة للطائفتين المقتتلين لغدايوام لتغدايوم لتچفچفونا لچفچاي في بودن ሁለቱ ወንድሞቻችሁ ናችሁ ይለናል ትግሉ ውስጥ ያጠቋደስነው ሰዎች ሙስሊሞችም አላስታረቀ ሽማግሌዎችን إخوة للطائفتين المقتتلين مع أن قتال المؤمن من أعظم الذنوب تلك وانجلن فاكم هنو قارا نفس المطفات وكفر سلم ما يدرس وندمنتنا راس لككم لا هو زوري زوري لما تتمتع هو دي فلو كتيتم مسلاتشو فإخوانكم في الدين سيل فإن تابوا أقاموا الصلاة وآتوا الزكاة فإخوانكم في الدين سيل توبتوا صومنا زكاة طبقوا كناونوا የሃይማኖት ወንድሞቻችሁ ናችሁ አለ። የነሳ ካላደረጉ የሃይማኖት ወንድሞቻችሁ አይባሉ። ታዲያሳ ምን እንበላችሁ? ካፊሮች ብላችሁ ነው እንግዲህ። የሃይማኖታችሁ ወንድመት ሆነማ ሌላ ምን ስም ይወጣላችሁ? ተኩፍሬ ብለ ያነሰ ማለት ነው። وهذا يدل على ان الاخوه في الدين لا تنفى بالمعاصي ابدا بوانجل ወንድማማችነት እህት ስላጠቃችሽ ገንዘብሽን ስለበላችብሽ ክብርሽን ስለነካችሽ ወንድማማች እህትነቷን እንዳረሺ እንዳዘነጊ ወንድም ስላጠቃ ምን ስላረገ ምን ስላረገ ምን ስላረገ ወንድምነቱን እሱ ወንድም አይደለም እንዳትል ወንድም ነው። ከኢማኑ ላይ ብቻ ችግር ስታገኝበት የሚያከፍር ነገር ስታገኝ ድረስ የፈለገ ቢበድልህ ቢዘርፍ ቢበላህ ቢገርፍህ የፈለገ ያርግህ ወንድማማችነቱ እንዳለ ነው ሊለወጥ አይችልም። ሽርክ ኩፍር ስታል ሆነ ድረስ ማለት ነው። طيب وشرح الآية المذكورة انهم ان بقوا على الشرك فكفرهم ظاهر بشركاتهم لا يندالوا بيقولوا مشركوج ياو غلص هنا كفرنا لاچو وين امنوا ولم يصلوا فكفرهم ايضا معلوم من الجملة الشرطية جرتهم فان شيء الشرطية تبلالي تزنا ተበሽሩጡ የተረዳ ነው። ሶላትን ማሽሩ ጾምን ዘከርን ማሽሩ ከሆነ ያው ኩፍር ውስጥ እንደሚመለስ ካፍሮች እንደሚሆኑ ነው። ፈንታቡ አቃሙ ሶላተ ዋቶ ዘካተ ፈይኳኑ ፈንታቡ ምን ሽርኪ ዋቃሙ ሶላተ ዋቶ ዘካተ ዘካ ይሰጡ ፈኩፍሩሁም ዛሂሩን አይዶን ነዝን ያላመሉ ሰዎች ግልጽ ነው አላህ ከፍሩ አለኛለ ነው። ኢላ አነ መስአለተ ዘካቲ فيها خلاف بين العلماء የበይነ አህል ዒልም አለሞች ኺላፍ አላቸው። ሶላት ያሰገደስ ካፊር ይሆናሉ፣ ዘካን ያልሰጠ ካፊር እንዴት ይሆናል አሉ። አሃ ይሁን ፈንታ ወአቀሙ ሶላተ ወአቱ ዘካ ወአቱ ዘካተ ፈይኳንኩም ፊ ዲን ይላል እንዴ አሏቸው። አረ ባካችሁ ይሄን አትበሉ፣ ምን ነው ሷሃባዎችስ ነገረውን የለ እንዴ አሉ። ምን ነው ምን ብለው በረሱል አለይሂ ሰላም ሷሃባው ዘበን አንድ ነገር ሲታወቀው መተው ኩፍር አርግን የምናየው ነገር የለም ነበር ከሶላት ውጭ አለን። ሶላትን ብቻ ሲታወቀው ካሳለፈ ካፊር እንለዋለን። ሌላውን እነ ዘካንም ቢተው እነ ጾምንም ቢተው ማለት ጀህድ ስላደረገ ድረስ ካፊር አንለው ነበር ማለትን ያስይዛልና ከየት አመጣችሁት? ባንግሪ አዎ ይሁ ፈንታቡ አቃሙ ሶላተ ወአተው ዘካተ ፈይኳንኩም ፊድንሲል ሶላት ያሰገረ ጾም ያጾመ የሃይማኖት ወንድማማች እንዳልሆነ በግልጽ አላህ ያስቀመጠልን ነው አሉ። እነዛንም ደግሞ አይ ጀህድ ካላደረገ አይሆንም ዘካን እንደ ሶላትም አትተው አሉ። ሐለፍሩ الانسان اذا تركها اولا او لا يكفر وفيه عن احمد روايتين امام احمد ፍርታይነ ተበላላቸው አመደሉ من السنه على كفر تارك الصلاه وقوله እንግዲህ ይከወነ ይሆናል አይሆንም ዘካ ላይ ነው ተጠቃጨኩት የሶላት ጉዳይ እንደሚከፍሩ ተታወቀ የተው ሰዎች እንደሚከፍሩ ግልጽ ነው። طيب اللهم يا حي يا قيوم يا ذا الجلال والاكرام اللهم فرج همومنا اللهم فرج همومنا اللهم فرج همومنا واكشف همومنا ونفس كربتنا اللهم نفس كربتنا اللهم نفس كربتنا اللهم نفس كربتنا عن المسلمين اللهم نفس كربتنا عن اخوان المسلمين اللهم فرج همهم اللهم فرج همهم ونفس كربهم وانصرهم على عدوك وعدوهم اللهم اجعلنا واياهم هداة مهتدين غير ضالين ولا مضلين اللهم يا حي يا قيوم يا ذا الجلال والإكرام اللهم أصلح لنا ذرياتنا وزوجاتنا نيات أعمالنا برحمتك يا أرحم الراحمين. اللهم لا تفرج جمعنا هذا إلا بذنب مغفور وعمل صالح مبرور مقبول. اللهم يا حي يا قيوم يا ذا الجلال والإكرام اغفر لنا ما قدمنا وما أخرنا وما أسرنا وما أسرفنا وما أنت أعلم به منا، أنت المقدم وأنت المؤخر، لا إله إلا أنت. سبحانك اللهم وبحمدك، نشهد أن لا إله إلا أنت، نستغفرك ونتوب إليك. وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.